ገልጸው እንግዲህ እስካሁን ድረስ ያለነው እንዳልኳችሁ በህመም ነው ያለነው አንድ ሰው የታመመ ሰው ምንድነው መታረግለት ከዛ አልወጣንም احكام المريض ይላል يقول النبي صلى الله عليه وسلم من يلالو اذا مرض العبد او سافر تملكته ولت نو يتقصون عند سو كتامم من هو لا كتامم وندموش صلاه الليل يمسجد ينبروا ايسجدم مسجد يمهد ينبروا ايهدم عند سيت صلاه الضحى يمسجد ينبر شو لا تسجد تشلالش اتتشلم ويم دمو يمتصوم كنبره حمص الناسنيو اتصومم انا ብዙ ነገር ነው የሚቀርብ ከተሳፈርክ ደሞ ልክ እንደዚህ ነው በከተማ ሆነ ህም ታደርገው አላህ የሚወደው ብዙ ነበር ይህም ቀረብ አይደለም ነቢያችን ምን አሉ اذا مرض العبد او سافر كتب له مثل ما كان يعمل مقيما صحيحا سبحان الله يا الله شرنتك ነው ይሄ ነገር እና ግን ምን አሉ ዑለማዎቹ انت ساتقارث صلاه الليل تسجد ነበር እሺ ወይም ሰጣቋር ሰኞና ሐሙስ ጾም ነበር አሁን ታመምክ ስትታመም በህመም ምክንያት ሁለቱም ተቋረጠብህ አላህ ቸር ነውና ባትሰግድም ሰላተ ሌል ሰኞና ሐሙስ ባትጾምም አጅሩ እየከሄደ ነው አጅሩ እየቀጠለ ነው አገርማችሁም ወንድሞች ምን አለ ቸርነት ነው ገር አንተ ሰላተ ሌል طيب ከታመምኩ በኋላ 10 አመት ሰላተ ሌል ለመስገድ አልቻልኩም 10 አመት ሰኞና ሐሙስ መጾም አልቻልኩም እየቀጠለ ነው ምራ ነው እየቆጠረ ነው አጅርህ አይቀርም ግን ዋናው ነገሩ ግን መጀመሪያ ስትታመም ወይም ስትሳፈር ያ ነገር በሰፈሩ ወይም በበሽታው የተቋረጠ መሆን አለበት እንጂ አንተ ያኒ አሁን ልሳፈርኝና ስትጀምረው ምናን ብለህ አይደለም እንደ እድል ሆኖ ከተሳፈርከው ወይም ከታመምክ ያ ነገር እየቀጠለ የሚሄደው የነበረው እንደገና ይቀጥላል አሉ። አጅረ اذن اذا مرض العبد او سافر كتب له مثل ما كان يعمل مقيما يعني በከተማ ሆኖ እየጾመ ነው የሚታሰብለት صحيحا በጤናው ያለ ደሞ የሚያደርገው ነገር ሁሉ ይጻፍበታል ይጻፍለታል ማለት ነው በጣም በጣም ቆንጆ ነገር ነው እንግዲህ አላህ Subhanahu Wa Ta'ala በመስመሩ ያስቆየን በመስመሩ ከቆየህ አንተ ሐቂቀተን በጣም እንት ነው እንዴት መሰላችሁ ለምሳሌ አንድ ሰው በአንድ ካምፓኒ ይሰራል አሁን እየሰራ እንግዲህ ታመመ ካምፓኒው ጤናማ ከሆነና የካምፓኒው አድሚኒስትሬሽን ጥሩ ከሆነ 10 ወር 15 ወር ብትታመምም እንትኑ ደሞዝህ አያቋርጥም ይሄዳል ምክንያቱም ስለታመምክ ማለት ነው ያአላህ ግን እስከ ዕለተ ሞትክ ህይወቱን በሙሉ ይቀጥላል ማለት ነው እሺ كذا قتلوا يقول النبي صلى الله عليه وسلم من عاد مريضا عند سو سبحان الله اخي بزي بتام دكاموش كونن بتام دكاموش اهون امريكا يالاچو ماكينه يالاچو درايف تارغالاچو ادل طيب عند سو كتاممه يا عند ساعات يا جماعه ساعات اوحد لمثال سرا يالاچو قدامهم سرا لا ينوراچو يشنال جاست 50 مينيتس درايف يهونو بوتا من علبت ماكيناون اسرته ስቲ እዚህ አንዲት እህት ያለች እሷን ዚያራ ላርግ ብለ አንድ ሰው ትነሳለች ምንም አይደለም እንደ ትሪፕ አስቢው ልጆች ሽዘሽም ለመሄድ ይቻላል ወይም አንድ ወንድም እዛ ሆስፒታል ተኝቷልና ላየው ብለ ከሄድ ካሉ من عاد مريضا نادى منادي من السماء ከሰማይ ቆኖ አንተ የማትሰማው ድምጽ አለ የመላእካ طبت وطابت ممشاك سبحان الله طبت بامارنيا عندك قال فلقولي طبت وطابت ممشاك يعني متكهدو متهدو منجد انا ما ارجله صقا يملابت الله يمودو يفلقون قال سطرطر دردروبتنا طبت مالت طيب يهن يمتهدو بتام طيبنا الله يمودو ارمجا ارجله طبت وطابت ممشاك وتبوأت من الجنه منزلا بوتهدم جنه يهن من نو ميلو يا اخي شيخ ابراهيم نو ولا امه الله نش لا انيا سونن يعني الله اللي يقبله يشلال لا يقبله يشلال ملائكه كونوا اندزي هم يلو شيء اني ان نغير عليه اندزي اينت سيمطا اندزي اينت سيمطا ከሁለት አንድ ምርጫ ነው ያለን ከኔ ጋር ተመልከቱ መጀመሪያ እስቲ ሐዲሱ ሁለተኛ ሐዲስ ላምጣና ሁለቱም ጨምረልን ነገር ሌላ ሐዲስ ምን ይላል ነብያችን ሰለላም ማ ሚን ሙስሊሚን ይዑዱ ሙስሊማን ጉድዋ ጧት አንድ ሰው ተነስተ يعني ወደ አንድ የታመመው ሰው ለመدرس ብሎ ሲሄድ አለ ገና እኮ ነው ከቤቱ ሲወጣ الا صلى عليه 70000 ملك حتى يمسي كطوات جمرو ياو بالفو سامنت يالكواچو نو ግን አመረቀነኝ ነገሩ ልገልጽላችሁ ነው የፈለኩት እና ጧት በሽተም በስጃማ ሰው አለ በቤቱ ወይ በሆስፒታል በለ እሱን ለመدرس ስትሄዳሉ 70000 ملائكاوچ دعاء يرغولحال صلى مالك دعاء يرغولحال ماتو وان عاده عشيه ماتا دمو ماتا كهونه دمو يهدكو صلى عليه 70000 ملك حتى يصبح وكان له خريفا من الجنه جنه دمو بتام انديت يتمثل مكمچا بنتنو بجنه يسرالت علالو اهون اني عند نجر يطيقاچو በነዚህና በነዚህ መሳሰሉ ሐዲሶች አንድ አቋም ነው ያለን መኖር ያለብን ምንድነው መሰላችሁ ከሁለት አንድ ነው ከሁለቱ አንድ ምረጥ እሺ ዝግጅናችሁ ልትመርጡ ከሁለት ነገር አንድ ምረጡ ተዘጋጅተዋል ወንድሞች እየሰማችሁኝ ነው እስኪ የምታወሩ የምትጫወቱ የምትበሉ እንትን ሬዲዮም ስሙን ትንሽ ወደኔ ፊታችሁ ወደኔ አርጉ እንደዚህ መሳሰሉ ሐዲሶች የነቢያችን በብዙ ሺህ የሚቆጠሩ አሉ። ጭንቅላት ቶሎ የማይቀበላቸውና አሁን ከሁለት ምርጫ አንድ ምርጫ አለ። አንዱ ነቢያችን እብድ ናቸው ተሳስተዋል ይህ ሐዲስ መሰረዝ አለበት ይህ ሐዲስ ልክ አይደለም። ይሄን ትመርጣላችሁ ወንድሞች? የሚመርጠው ማን ነው? ይሄ ከመረጥክ ትከፍራለህ። ጠይ ሁለተኛው ምርጫ ነቢያችን በመላሳቸው አንድ ውሸት ነገር አይናገሩም ስተትም አይናገሩም ይህ ሐዲስ ልክ እንደተባለው እውነት ነው ካልን ደሞ እኛ ሞኞችና በጣም በጣም የራሳችን ጥቅም የማናቀ ነው አሁን እኔ እውነት ነው እንደዚህ አንድ ሐዲስ መጽ ካልኩሌት ነው ማረገው ለምሳሌ እንበል ኡም አብዲን ካናዳ ነው የምትኖር እሺ አመቱላህ ካናዳ ነው የምትኖር እንበል ባንድ ከተማ ነው አሁን لا سمح الله ام عبدين تاما هوسبيتال جباتش ويم تاما بيتوا تنيتالچ شي اهون يعني ام عبدين سياره ماكينه ارغا عندند غزي لجوچوا ود مدرسه تدرسالچ عندند غزي ود عند نغر تهدالچ لك اندسو درايفر غا عند 15 دقيقه هيدا ل لامه الله لمدرسه بلا ستهد جنا كبيتوا ستوطا 70000 ملائكة اللهم اغفر لها اللهم ارحمها اللهم ادخلها الجنة اللهم اللهم يلالو اني اكو هون يمرقدكوت مندنو بطاني عجبني اني علاقم يهن اندميلو غن يلالو سلازي مرقاتشن ويم نبياتشن زمرو اكزاجيريس يادرغو انيان لباستسيت نو ميلو انجي حق ادلمي يهن تمرطالاتو ان مرطو يهن قال مرق انغدي ሁለተኛው مندنو اونت نو نغرو بلك بعيناتشن سلمناياچو انجي 70000 ملائكه يودد يودد يتقبل يقبل يرف يعني انبي على انبي بل اني جن 101 بموت اقبل الله بله اندي سما حسبلغان معبدين كبيتوا ستهد اهون 70000 ملائكه وش دعاء يارغولنيو بلا لك اند لا اله الا الله ما من علبات كني قالاتشو اندموچ ابو انيس كني قالله اخي في الله الله ليلوچو مالو استباكاچو ين نغر اندني ناچو يمسماچو ويس مونيوچ مهوناچن جيلوچ مهوناچننا بتام يماناسب مهوناچن عند سو يا ام عبدين نعم زاري بسوس ساعات طوات امت الله سلاتاممش هجنا ايتش كمطاش 100 دولار ستشالو بتبال امت الله انتو ام عبدين افري داي 10 تايمز تهدالش مكنياتوم 10 ب 100 شي دولار لتاغنيو አይደለም 10 ጊዜ ስራዋን ሁሉ አስቁማ ام عبدين بقى امت الله يتنش ወደ امت الله اهونس ወደ امت الله اهونس ወደ امت الله እንዴ ምን ነካሽ ዛሬ አመት ወላህ አመት ወላህ አመት ወላህ ሌላ የለም ንግግር ምክንያቱም 100 ዶላር ስላለባት ነው እና 10 ጊዜ ከሄደች 100 ዶላር በቀን ማን ይሰጣሃል ይትላለች ላኪን 70 ሺ መላእካዎች ዱዓቸው በመሬት የማይወድቀው مستجاب الدعوه يهونو دعاء سيارغله كن አይሰማንም ይሄን ለመግለጽ የፈለኩት ባለፈው ሳምንት ይሄን ሐዲስ ተቀሸው ነበር ላኪን እንደዚህ አድርገ ያልገለጽኩት ምክንያቱም ፊሊት ያኽዋነ ፊሊት ፊሊት ልክ እንደ ይሰማህ ነገሩ ኦኬ እንቀጥል እስቲ ወደ እንትኑ ወደ አንድ የታመመ ሰው ከሄድክ ወንድሞች ፍቅህ ነው ግን የአደብ ፍቅህ ነው ምንማረው ያለ ነው ምንድነው የምትለው ደህና ነህ ወይ ሰብሪ እስቲ ምናምን ሁሉ ተውና ነቢያችን ያሉት በላቸው ጣሁር በስ አንድ ቃለች ጣሁር ኢንሻአላህ ጣሁር ኢንሻአላህ የታመመው ሰው የፈለገውን ራሱ እንደዚህ እጅህ ላይ ራሱ ያስቀምጠ ከፈለክ ወይም እዚህ ጀርባው ላይ ነካነካ ያደረክ ወይም ምንም ነገር ሳታደርግ እንደዚህ ጣሁር ኢንሻአላህ ትለዋለህ ምን ማለት ነው ጣሁር አሉ ዑለማዎቹ ይህ በሽታ የመጣብህ እኮ አላህ ስለሚጠላህ አይደለም ይበሽታ የመጣህ እኮ ትከፈልበታለህ ምንድነው ክፍያው ጥርግርግርግር ጋርጎ ወንጀልህን ያጥብልሃል ጣሁር ማለት ይሄ ማለት ነው والله ولو شوكه يشاك بها قالوا نبياችን እንኳን ራስ መታት ወይም سرطان paralyze ኩላሊትን ወይም ደሞ ኦፕሬሽን ወይም የስኳር በሽታ የፈለገው በሽታ ይምጣ እሾህ እንኳን አንዲት እሾህ እግሩ ላይ ብትነካው ይከፈልበታል አላህ ይከፍለዋል ምንድነው طهور ايش معنى طهور يعني يهن بالشتاء وانجل هند رغرغ ارغو يهد معناته كزي يبلطه من دعاء تارغله دومو يانته دعاء تارغله تشلاله كن كزي بهالا يه نبياتين يتولن سنه سلهونه بسو جمر طهور ان شاء الله طهور ان شاء الله كذا بهالا كفلك دعاء تشمرلت معناته طيب كذا بهالا ويستحب تخفيف العقل لها إن أمكن حتى لا يثقل على المريض إلا إذا رغب في ذلك إن يانت زيارة دمو على اللارقو هيدا سوس ساعت كوش أتبل راس متاس كمي إميزات شو بيت سبو النسو أنت تهيدنا أمس دقيقة دهنانا هوي الله شلها الطهور طهور إن شاء الله من ما دلموكو صبريست من آمن تلنا تنش دعاء تارق اللي تالك كسدمو دعاء تقبله سنستهيد علماء من قالوا راسه براسه بشت بس بتنياو اباكه كوچبل انت ستمتع كو تشالنيكو اباكه حاوتن كانه اغره زرغته كوچبل زاكزي مكنياتهم السو سلاغابزه معناتنو مكنياتهم ايه معناتهم مندنو شجر يلبنيم ود شنت كهونه هجي متتشالهو لبسي اندال قير قير يالهو انداو امياچاوتن سو فلغنا يفلغ نبرنا انكون متحلني ቁጭ ብለህ ካለ አንተ ደሞ ግዜ ካለ ቁጭ ብለህ ከሱ ጋር ምን ታርጋለህ ትጫወታለህ አለበዚያ ዚያራው አሳጥረው ይላሉ طيب ከዛ ከተሉ عياده المسلم للكافر عند مسلم لاند كافر ከታመመ ዚያራ ሊያረግለት ይችላል አይችልም جميع العلماء ይችላል አሉ لمن لانه عياده المسلم الكافر والدليل على ذلك عيادة النبي صلى الله عليه وسلم لعمه أبو طالب أبو طالب أقوتها مشرك نو مشرك يالقن بيك أنو يهدو تشاله وي دهنانه ويلو تنبر بمجرشا قن إن أبو جاهلنا إن الزات لعلق مشركوش كأبو طالب سلنبرو قفتو تياك إبتشات أي قوتو يا عم ألوت قل لا إله إلا الله بتشا يتشن بتشا بلس لا إله إلا الله بلنا يتشن يجي هجي كالله قال ما قلت له كالله قال لتأيك الله رحمة لتأيك الله بس لا إله إلا الله بتشا بل بقى فهمت انبيا لسويه نا من علم الصلاة شو يقولش انقدين دايلون يميلو الزيه لانو يعلو باينو افتطو افتطو ان ابو جهل من امن سياي ان السودم من امن اره انت ابو طالب محمد فرته محمد جهنم فرتهن يعني يا باته يا اياته يا كلمه اياتك حيمانوتنا بتام وبت يالو حيمات تتل تهد نو قالوتنا كذا حالا من عليه يعني انا في ملتي آبائي وأجدادي علي يا باتوشي نا أتوشي أتوشي حيمان تالتوم محمد صلى الله عليه وسلم ونتنيا ملكتنيا مهونون ياكال لكن كفره يه عندنو مسر جاوم عندنو نبيه صلى الله عليه وسلم مشرك مهونات شو إياوكو أبو طالب زيارة درو كله ولتنيا دمو ألو نبيه صلى الله عليه وسلم عند قربت نبارات شو يهودي ندوم كساچو گای سرا نبر يلالو على كل حال قربت نبر وطات نو هدو زياره رغلتنا كيف بك الوت انديت نو منامن بلو طيقوتنا الا تشهد الوت اشهد ان لا اله الا الله بالبسلمنا تموتم الوت حصان نو لجو غلام نو فنش نو كذا ود اباتو اندزي اتكرو اينا اباتو دم الله سيفلقلت اطع ابو القاسم الوت الو معناتنو انت لجي أبو القاسم يعني محمد صلى الله عليه وسلم محمد تهزز عرتنا أشهد أن لا إله إلا الله وأشهد أن محمد رسول الله بلو موت سويو سيموت من أهل النبي صلى الله عليه وسلم الحمد لله الذي أنقذه فيا بني يعني كجهن النبي أو الله مسقنا يدرسو أصلحوا لأخيكم ألو أصلحوا لأخيكم يعني كهم بفيت وندمتشنا لنبرا ميه يهودي كافرنا ينبرو አሁን ግን አኺኩም ማለት ወንድማችሁ ሆነዋልና አስሊሁ ማለት እጠቡት ከፈኑት እንሰግድለታለን ማለት ነው ስለዚህ ላንድ ካፍር ሄደ يعني ዚያራ ማርክ ጥሩ ነው ላኪን ምን አሉ ሄደ ከተመቸ ዳዕዋ አርግለት አሁን ስለታመምክ ምን አለበት ስልምናን ብትቀበል ካልተመቸህ ግን ያው ጠሁር ጠሁር አትበለው ጠሁር የለውም እሱ በሽታው ይዞ ከሄደ ነውን በሽታው ራሱ جہነም ውስጥ ነው የሚከተው ጠሁር አንበለው يعني ወንጀልን አጥቦ ይሄድ እንደዚህ ከሆነማ እንትን ይሆናል ስለዚህ የተሻለ ያምጣል ጤና ይስጥ ምናምን ምናምን ብለው ትመጣለህ ማለት ነው እሺ እንቀጥል እስቲ يقول التداوي من سنن النبي صلى الله عليه وسلم አንዳንድ ሰዎች አሉ ትንሽ ጅህልነት ያጠቃቸው ሰዎች ሰው ታሞ አልጋ ይዞ ሲተኛ ምን አለበት ወደ ህክምና ተሄድም ወይ ስትለው ያ اخي ህክምና ምን ያረጋልኛል አላህ ነው ሻፊ አላህ ነው የሚያድነው እንጂ እነማ ህክምና ምን አባታው ያደርጋሉ ምን ያቃሉ ደሞ እነዚህ የሚሉ አሉ ላ ምን ሱነተ ነብይ ሰለላሁ ዐለይሂ ወሰለም አንድ ሰው ከታመመ ወይም ዶክተር ሆስፒታል ሄዶ ወይም ሩቅያ ሸርዒያ ማረግ ተገቢ ነው እንዲያውም አንዳንድ ዑለማዎች ምን አሉ بموت دجاف كدرسة يعني مدهانيت مارك واجب يهونال إياي يسمى روحون كاوتام أدقنيا ونجل نويه نقر سلزي ويستحب نعم يقول يا نعم التداوي من سنن النبي صلى الله عليه وسلم جاء الأعرابي عنده تقد أرثنيا متأنا ودى نبياتش كذبها لا فقالوا عنده أعرابي متأنا كذا يا نقاقراتشو نبر لنبياتش انا من عليه اعرابي يا رسول الله انا تداوى تمام كتاممن نفوسالن ويس مندنو الله يادننا البلن زمن نبلال فقال النبي صلى الله عليه وسلم تداووا فان الله لم يضع داء الا وضع له دواء غير داء واحد وهو الحرم عندي تفاوسنجي عنده عنده يفوس عنده عنده يعني انتن يادرك فوسنا مدهانيت دي طيقو انجي عندو لاندو مدهانت يارغلت دمو يالو نبياتي صلى الله عليه وسلم منالو الله سبحانه وتعالى لم يضع داء تملكته داء مرض مالتمو الله بزيه مريت يفلقون بشتا اوردوال كسو جن يسو مدهانيت دمو اوردوال يميقرمو اهون يأيدز مدهانيت اتو يسرطان كانسر مدهانيت اتو تمام ብዙ መድኃኒት ብዙ በሽታዎች አሉ መድኃኒት ያልተገኘላቸው ያላቸው ማለት ነው አለ እንጂ አለ ሊገኝ ነው ለምን አላህ አዘገየው አላህ አዘገየው የራሱ ህክማ አለው እንጂ ድሮ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ድሮ በአባቶቻችን የራስ ምታት ብቻ ነበር ይሄን አርግ ይሄን አርግ አሁን ስንት በሽታ ታወቀ ከሱ ጋር ደግሞ ስንት መድኃኒት ታወቀ اذا ነቢያችን ምን አሉ فإن الله لم يضع داء يعني عند بشتاء اوردو زنبلو على وردم إلا وضع له دواء لسو يميهون مدهاني تعليه غير داء واحد عند بشتاب كانوا مدهاني تلله وهو الهرم ارجنا معرفنا يرجنا سكون درس مدهاني الفتر من الله مكنياتهم يرج يسو مموت دار لبت بزارقوم هيدا لبت. في رواية أخرى للا حديثة لمن يلال ما أنزل الله داء مرض معرفة داء ما أنزل الله مرضا إلا أنزل معه دواء علمه من علمه وجهيله من جهيله يوك أوك يا مدهن يا الله يا قرالت أوك لمسة البنسلين كافر يا درجة ديسكافر يا درجة ما نو تترا سايكلين يميلوي أنتي بايوتيك منا من دزي هنا تنيا دمو إنسولين يا سكر بشتا إنسولين اختراع يدرغو ديسكافري يدرغو النزي هلو الله سبحانه وتعالى مدنو ميارغو يمدهانيتو فورمولا يمن فورمولا الله ساوك اتشونا مدهانيتو فسرال واناو يمدهانيتو فتاريقن الله بيتشانو سلزي لهلوم بشتا مدهانيتا لو لودفيتو تنش ايهيدن اهون تلالك تن بشتا ميبالو مدهانيت لفتار الله اتشونو يلان اهون اندو يمني اللي الشيخ الزنداني يميلو يأيدز مدهاني تفتروال يقرما تشوال بسلاسة هلت سوش يعني لابراتر اكسبرينت ارقرنا سلاسة هلت سوش دنوال كأيدز ولكن امريكاس قومت شو يبالان مكناتوم يأيدز مدهاني تكتغني نزات لك يأيدز كامباني وش يارلو يأيدز مدهاني توش كامباني بمولو يزقونو نزي بورتيكانو اهون كو والله بورتيكانو اهون يا كانسر بانتنو يا كانسر مدهانيت زنبلو عند تابلت بيفتر هون يا عالمن اغورش بمولو يقطعلو مكناتو بسنت بليونز مدهانيت يتشطنو ادلم انزي كيميكالز منامن الناس يبشقنا كذا بحالا سويون يجدلالو ويم دومو ياساسروتال ويم كان يعني اندزي نو ميكاهدو يالو انجي الله سبحانه وتعالى نبياتشن دالوت يماننياوم بشتاء مدهانيت اللو بنوار سلزي يهنا قر إن شاء الله يتكسث ليهتنو طيب كذا كتلو عن ابن مسعود أن النبي صلى الله عليه وسلم قال إن الله لم ينزل داء إلا أنزل له شفاء فتداووا عباد الله دي تداووا من ماتنو أندو يفوس فوسا اللي يعني مدهانيت اللي أبشروا كل نجر الله يعني يزجاجون نفلقوا تعالوا نبيه صلى الله عليه وسلم طيب حرمة التداوي بالحرام بحرام نجر جن مفوسو حرام نوراسو أهون يهتشن برا يمسكر برا تتأنى ينبش تالي دين وبيله أتتأتأ يقول النبي صلى الله عليه وسلم إن الله لم يجعل شفاءكم فيما حرم عليكم الله سبحانه وتعالى حرام يالو نجر بسو مدهانيتنونا لمدهانيتكواني أرغوث ألالم الله سبحانه وتعالى حرامنو خلاص للا مدهانيت أرغوث تتكاميلا لمسالي سحر بسحر يتيازسو ودا أندت أونقواي هيدو بسحر أرغو سحرون مانسات كل بموتم مكناتهم سحر تلك كفرنو لكفرو بكفر أدرغه أتادنو طيب يقول يجوز أن يطببك كافرا هون دليل أنا قرقبان ستميهم وانت كافر نو يسويو إني دكتور نو كافر ودا كافر ودا كافر دكتور الهدم أي بال يجوز له أن يودعه أن يودعه نعم إن كان مدهاني تهده مدهاني تلسته جنزبه اليوم بعد كافر التسكمت تشلاله إن كان مدهاني يعني جنزب ببزوش يمكتر جنزب كله بأمنت لاند كافر أسكمت اللي جدتل يتشالان بل عندان دقزي كافيرو كسلامو كمسلمو يمتامن بتكزيان تايتوال بزوك زي تايتوالي نقر طيب بل يقول سبحانه وتعالى سلزي من أعلى بسورة البقرة يعلفنو نقر ينقر بسورة البقرة التمرنو يقول سبحانه وتعالى ومن أهل الكتاب كريستيانوش مالت نويم يهودوش ومن أهل الكتاب من إن تأمنه بقنطار يؤده لك አንዳንዱ አህል ኪታብ አሉ እነዚህ ክርስቲያኖች አሉ አንድ ኪስ ሙሉ 10 ኪሎ ግራም ወላ 100 ኪሎ ግራም ወርቅ እንደ እምነት አርገህ ብትሰጠው ይؤድህ ለ ኢንሻአላህ ከአስር አመት ተመልሰ ባከህ ያስቀመጥኩልህ 100 ኪሎ ግራም ወርቅ የታለ ብትለው ቀጣ ይሰጣል ያአላህ ምስክር ነው ይሄ እንደዚህ አሉ አላህ የሚፈሩ ክርስቲያኖች አላህ የሚፈሩ ይሁዶች አሉ ومن اهل الكتاب من ان تامنه بقنطار انطار بزو ማለት ነው ብዙ ወርቅ يؤديه اليك يسطحل ግን ሁሉ እንደዚህ ነው لا ومنهم من ان تامنه بدينار عندهم ደሞ አለ አንዲት ብር ዲናር አንዲት ብር አስቀምጥልኝ ብለህ ብትሄድ ዘወር ብለህ ብትመጣ አላውቀህም ይላል አንዱ ባንድ ትልቅ ኪስ 100 ኪሎ ግራም ወርቅ ይታመናል አንዱ በአንድ ብር በተሳ እምነት በትጥልበት አይታመንም ولذلك يقول ومنهم من ان تامنه بدينار لا يؤديه اليك الا ما دمت عليه قائما بزوق ተመላልሰህ يعني አማላጅ ልከህ ለምነህ ካልሆነ በስተቀር ያቺ አንድ ብር አሉ የሚል ሰው አለ ስለዚህ ሰው ከሰው ይለያልና ካፊሩ ራሱ በእምነትም ገንዘብና ንብረት ልታስቀምጥ ትችላለህ وفي صحيح البخاري ان النبي صلى الله عليه وسلم لما هاجر نبياتي صلى الله عليه وسلم ونتكون وهي نجر كمكه ود مدينه هجره سيهدو استاجر رجلا مشركا واتمنه على نفسه ان كان لغنزباتشو لنفساتشو كنو سبحان الله يغرمان نبياتين كمكه ود مدينه سيهدو ياتشي ادغنيا هونهچو منجد لنفساتشو عند كافر بامنت انتن ادرغو معناتنو መንገል ሊመራቸው ነው ወይስ ገንዘብ ሊሰጣቸው ነው እንደዚህ በእምነት ቀጠሩት ማለት ነው ነቢያችን اذا للضروره በጣም አስፈላጊ ነገር ከሆነ يجوز استطباب المراه عند الرجل والمسلم عند الكافر والعكس كل هذا يعني عند الست ضروري ከሆነ ሌላ ዶክተር ካላገኘች ወደ ካፍር ዶክተር ላለች ወደ ሙስሊም ዶክተር ልትሄድ ይችላልች تمام አንድ ወንድ ደሞ ሙስሊም ወንድ ሌላ ዶክተር ከሌለ ወደ አንዲት ሴት ካፍራ ወይም ወደ አንዲት ሴት ሙስሊማ ልትሄድ ይችላልች لكن علماءዎች ምናሉ هذا في عدم وجود الطبيب المسلم ይህ ሙስሊም የሆነው ዶክተር ከታጣ ነው እንጂ በቃ ተፈቅደዋል ብለህ ሄድ ምክንያቱም من الادب الاسلامي መጀመሪያ ሙስሊሙን ማስቀደም ነው የሚያስፈልገው አወጀደ ጠቢብ ወይም ደግሞ አንድ ጠቢብ ስላም አለ ግን ቹለታው እንደዛ ካፍር አይደለም እንዳያበላሽብህ እንደገና በሽታው እንዳይብስብህ ፈራና ወደ ካፊሩ ትሄዳለህ ሴት ብትሆንም አንዲት ሴት ሙስሊም አንዱ ሙስሊም ጠቢብ አለ አንዱ ካፍር ጠቢብ አለ ይህ ካፍር ጠቢብ ግን በሽታዋን የሚያቀላት እሱ ነው ደሞ በጣም ያኒ ኤክስፒሪየንስ ያለው ሰውና ነፍሷን እንትን የሚለው ጥሞና የሚሰጣት ሰው ወደሱ ለመሄድ ይችላልች አስፈላጊ ከሆነ ዶክተር አይመረጥም ጥሩ ዶክተር ነው የሚመረጠው ይላሉ وقال ابن مفلح في كتاب الادب الشرعي قال فان مرضت امراه عندت ست مسلم كتممج ولم يوجد من يطبها غير رجل كافر او غير رجل مسلم عندي ست مسلم تاممتنا لسوا مدحيت يمسطاتنا تشيك يميارغات وند بቻ ነው ያለው جاز له منها النظر يا دكتورو كافر يهون مسلم لذي ست يميتاي نجر اندياي تفقدولتان انديت ما تدعو الحاجه الى نظره منها حتى الفرجين يغباچوال حتى الفرجين ايش معنى قيطوانا بلتوا لما يتم اسفلاغي كهونه كفتو ليايو تشلال انغديه لتموت ادلم ارايكو وندكو نو يكو كافر نو ايبالم ولكن اسفلاغي كهونه سيت دكتور يلهچم አለች ሴክ ዶክተር ግን የዚህ በሽታ ነገር እውቀት የላትም طيب ሙስሊም ዶክተር የለም ካፍሩ ነው ያለው ሙስሊሙስ ረ ሙስሊሙማ የእንትኑ ነው የሆድ በሽታ ነው የሚያቀው እንጂ የዚህ አይነት በሽታ ያቀም እንግዲህ ወደ ማንኛውም ወንድ ዶክተር ተሄድና የሚታይ ከሆነ ممكن يرى الفرجين እና ብልቱና መቀመጫው ያኒ ሊያይ ይችላል وكذلك الرجل مع الرجل مع المرأة عند وند دمو كتاممه ليلا دكتور كتاطا ود عند سيت دكتور هيدو بلثنا مكمچاو يعني عوراو معناته تلالقوچو عورا سيتو وندون لما يتچلالچ ببشتا غزي معناته وندموچ لكن عند نغر مرسات ياللبن مدنو بتام ضروره كهوني اسفلاغي كهوني ليلا دكتور كتاطا ህወተን ለማዳን በለ ፈልገው ነገር ሊደረግ ይችላል قال ابن حمدان وان لم يوجد من يطبه سوى امراه فلها النظر ما تدعو الحاجه الى نظر الى نظرها منه حتى الفرجين ولتم اورا بهونم لتايوت ይችላል قال القاضي يجوز للطبيب ان ينظر من المراه الى العوره عند الحاجه عوروان لما يتي تشلال اسفلغي كوني وكذلك يجوز للمراه والرجل ان ينظر الى عوره الرجل عند الضروره انتهى كلامه انزي هلت تلالق عليموچو نغغرچو نغر يعني يمين نغاغروسنا انت ازي يچرسال عليه طيب اهون ود ليلال وسداچو العلاج بالرقيه العلاج بالرقى والادعيه እና በጣም አደገኛ የሆነው ይህ ነገር ነው ወንድሞች በደንብ ተመልከቱ ያለህ በሽታ የነፍስ በሽታ ከሆነ አይን ወድቆብሃል ስህር ተደርጎብሃል ወይም ጅን ገብቶብሃል አይደለም እዚህ ላይ እንግዲህ ሆስፒታል በተሄድ ኢንሻአላህ ፊላደልፊያ ወላ ዳላስ ሄደ ትልቁ ሆስፒታል በተሄድ አያውቁትም የጅን ነገር የስህር ነገር አያውቁትም እዚህ ላይ አንተ مدهانيت لتفوست تشلال له يلالو فعن عوف ابن مالك قال كنا نرقي في الجاهليه بجاهليه كسلمنا بفيت ارس برساتين رقيه نارق نبرالو انغدي رقياو بشركنت نبر بشرك رقيه يرغو نبر فقلنا يا رسول الله كيف ترى في ذلك بجاهليه انت اندم تاوقو يا رسول الله رقيه نارق نبر اهونس رقيه لما رق يتشلال وي قال فقال النبي صلى الله عليه وسلم اعرضوا علي رقاكم استي نغرون يشرك كهونه اكلكلاچو الله يقراننا حديثنا يا الله يعني انيا من نارغو دعاء كهونه غن يفقدال لا باس بالرقى ما لم يكن فيه شرك رواه مسلم ان رقياو كشرك يراق كهونه كبدع يراق كهونه كتمتما يميلو يا جن يميلو نغر ترغومي አልታወቀ ከሆነ ይህ ሩቃ ማረግ በጣም የተወደደና አስፈላጊ ነው ብለው ነብያችን ነገሩ والحديث رواه مسلم طيب روى البخاري ومسلم ሁለቱም ትላልቅ የሐዲስ ዘጋቢዎች ያሉት ደሞ እንትኑ عن عائشه ان النبي صلى الله عليه وسلم كان يعوذ بعض اهله حسن وحسين فاطمه هلم بيتسوቻቸው ነብያችን صلى الله عليه وسلم رقية درقوا الله نبار اندية ترقوا رقية درقوا نبار واندموشنا هثوش يبلت الانقره يا شيخوم يا وليوم يا اكاديوم يا مفتي نقدر اتسمع يا نبياتشن اندزي ارقوا نبار كتب عليه انت راسح عالم هون حال مكناتهم نبياتشن اندزي هدرقوا اندزي حالو يهنو علمكو يا تلوكو شيخ تلك فمتقام يدرقوا يهنو من اقره ككيسي ما متاو نغير يلم اذا كان يعوذ النبي صلى الله عليه وسلم اهله نديت يارغو نبر يمسح بيده اليمنى بجاچو قن اجاچو ارغو بزا سويو متاممبت راسو كونو براسو هودو كونو بهودو بجربا كونو بجرباو اجاچو ياسقمطنا من يلالو اللهم رب الناس اذهب الباس واشفي انت الشافي لا شفاء الا شفاءك شفاء لا يغادر سقما الى نبر انت جيتاي የሁሉ የሰው ልጅ አላህ ይሁንከው ጌታ ይሄን መጥፎ ነገር ይወደቀበት ቀርፈህ አስለቀቀለት እሽፊ አንተ الشافي አላንተ የሚያድን ሰው የለም لا شفاء إلا شفاؤه. يا ألمن طبيباتنا يا ألمن دكتوروش بيسبسبو أنت كالالكو يميدن سواد لمنا مدهانيتو كلو كانتنو جن يا أنت مدهانيت جيتاي اجعل شفاء لا يغادر سقما. تملكت وندموش أهون دكتور زكي عندك سنقر تزي ميلات شكوهوني عندن مدهانيت بيشاسي هون موست أبزنيو شو مدهانيتوش يا يتبالو مدهنا مدهاري سياس لكك عند ليلا سايد إفكت تطون ميهدو أهون تابلت بمولو تابلو توش أنا ما يمسلوها جوال بيك أنو تابلت يميوس دو سو لكنو يتاممو بشتالي أسك لكك لتي جلال لكن ليلا سايد إفكت تطون ميهدو نبيات شنق من الالو شفاء لا يغادر سقما أنت قيثا يا لو بشتا لمسالي يراس متات كتاممي ليلا دمو يكولانت بشتا كاللو ليلا دمو يأتنت بشتا كاللو هلوم ترارغه أدنو ويم دمو يهن نگر لما دان تبلو ليلا بشتا يمامت يعني تقلالا لا يغادر سقما سقما مالت بشتا نو يا ربي ينسو يستا دنو بمولو ياللو يللو ترغرغه أدنو مالت نو جيت مسال دعا مسالات والله اللهم رب الناس اشفي انت الشافي شفاء لا نعم اللهم رب الناس الى له اذهب الباس بشتاون القلت اشفي انت الشافي شفاء لا شفاء الا شفاءك شفاء لا يغادر سقما وروى مسلم انقري حديثه بتام تلالق حديثه يانببكو نو وندموش ان نغر لنغراچو ي فقه السنه መጽሐፉ ያዝነው በጣም የሚታወቀበትና ለየት ብሎ የሚታወቀበት የነቢያችን ንግግር ነው የሚናገረው ሌላ የለው قال الشيخ فلان قال ابو حنيفه قال ብዙ አያ በዛም እንደዚህ አንዲት ነገር ያመጣና كما قال النبي صلى الله عليه وسلم في البخاري ومسلم አንዳንድ አሐዲሶች ضعيف حديث ካለ በታች በመጽሐፉ በታች ይነግራል ይህ حديث ضعيف ነው ይላል ይህ حديث ትክክል ነው ይላል በመጽሐፉ ማለት ነው اذا رواه نعم أن النبي صلى الله عليه وسلم كان نعم يقول روى مسلم عن عثمان ابن أبي العاص أنه شكى إلى رسول الله صلى الله عليه وسلم وجعا بحدة في جسده عنده عثمان ابن بالو بتعام بشتاء السكاء ونبرنا ودى نبيات شنهيدة ما رأتنو قناة إني أهون يا نبيات شنقر سالجرس أهون اندي ترقوش اندي ترقاش نمت سامون يمنانتي من ليلو نو منا منو لا أهون يا نبياتشن قدر كمالته بفيت نيادرقو إن شاء الله أهون نبياتشن يميلث نقر براسي بمستيه بلجوتشي بموداتشو يتاب ممسوش أدرقانو براكتس أدرقانو بله نيادرق شي فقال لهون نبي صلى الله عليه وسلم لا يا ببشتا يتايزو سو نبياتشن منالوت ضع يدك على الذي يألم إذا بتقام يميام مهبوتا يجهنو جربه نو اغره نو هوده نو راسه نو قن اجس زاس قمتنا لو من جسدك وقل بسم الله بقى اش بسم الله ثم تقول سبع مرات سبعت غزي من تلاله اعوذ بعزه الله وقدرته من شر ما اجد واحاذر كزي يمسقايننا بتام انتن بشتاو بتام يمسقايناله بتلكو جيتاي بجباري هونو عزيزي هونو جيتا بسو بشتاون لكك لو هالو تلاله بأ الله سميهن بشتاون دي لك أعوذ بعزة الله وقدرته من شر ما أجد وأحاذر بزا ميسفر الرانينا ميسك أين يلو مدهنت بأ الله تلكنتنا بجبروت بعزة بقهر بوجود بتلكنت لكك لو هالو تلاله الله هلكك يأنت بشتا قال يا عثمان من عليه ففعلت ذلك مرارا فأذهب الله ما كان بي فلم أزل آمر به أهلي وغيرهم نبياتشن يالوت نقر إجاز كميتشي بزاب متاممو ينبركو بتعام بين ينبرو بوتا إجاز كميتشي بسم الله أعوذ بعزة الله وقدرته من شر ما أجد أو حاذر سبات تجزين لذي كالكو بهلا ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን እንደዚህ ሲደጋግመው ጠቅላላ በሽታውና ህመሙ ለቀቀልኝና ለአህል ቤቴ ይሁን ለጎረቤቴ ይሁን ለወዳጆች በሙሉ ሲታመሙ ነቢያችን የሰጡን መድኃኒት ይላልና አድርጉት እያልኩ ሰውን መክራለሁ አለኝ። እሺ አሁን እስቲ ጻፏት፣ እስቲ በረቢኩም ጻፏት። እኔ አንዲት እንትኗ የታመመችው ሴት ነው ቁርአን እንትን ሩቅያ ልቀራላት ሄድኩና አሁን የት ነው የሚያምሽ አልኳት። እዚህ አለችኝ። እንግዲህ እኔ ልይዛት አልችልም እና የኔ ሙከራ ነው ያደረኩት። ባልዋ አለ ከኔ ጋር እዛ እጅህ አስቀምጥ አልኩት። ቀራሁላት። እንደገና አንቺ እጅሽ እዛ አስቀምጪ አልኳት። ከዛ አሐፈዝኩዋት ያኒ ይህን ነገር እንድትሸመድድ አደረኩትና ያኒ ከሐፈዘችው በኋላ ትቻት ወጣሁ። ግን ብዙ ጊዜ ነው የደጋገምኩላት እጅህ እዛ ላይ አስቀምጪ አልኳት። እሺ አስቀመጠች። ቁሊ ቢስሚላህ አልኳት። ቢስሚላህ አለች። ድገሚው። ደገመችው። እሺ አዑዙ ትላለች። ቢዕዘቲላህ ወቁድረቲሂ ያኒ በክብሩ ይሁንና በችሎታው ይሁን ማለት ነው። ሚን ሸሪ ማ አጅድ ከዚህ የሚሰማኝ ያለው ህመምና ወኡሓዚር ለወደፊቱ የሚያሰቃይኝ አላህ ያድነኝ በይ አልኳል። ይህችን ነገር 10-15 ጊዜ ደጋግሜ አሁን በዩ አልኳትና ከሐፈዘችው በኋላ እሺ እኔ ሄዳለሁ አንቺ ይህን ነገር አድርጊ ብዬ ለእሷም ለባልዋም እንትና እና ምን አለችኝ። ከአንድ 3-4 ቀን ባልዋ ይመጣና የአኺ በሽታው የት እንዳለ አናቅም አለ። አታውቁም፣ አላህ ግን ያውቃል። በሽታው ለቀቀ አልኩት። ምክንያቱም ነቢያችን ያሉት ነገር የተሞከረ ነገር ነው። ይህ ነገር አዑዙ፣ አሁንም እየደጋገምኩ እናንተን ልትሐፍዙ ነው የምደጋግመው። አዑዙ ቢዕዘቲላሂ ወቁድረቲሂ ምን ኤሽ ምን ሸሪ ማ አጅድ። ማ አጅድ ማለት አሁን የሚሰማኝ ያለው ህመም። ወኡሓ በጣም የሚያስፈራኝ ነገር ካለም ከሁሉ ጥርግር ጋርጎ አላህ እንቀርፈው እንዲጥለው በትልቁ ስሙና በትልቁ ቁድራው እየጠየቅኩ ነው ትላለን። ቃለ ራዊ ፈዓልቱሁ ይህ ነገር አደረግኩና ሚራረን ይላል በቃ ተስፋ ሳልቆርጥ ብዙ ጊዜ ነው ያደረግኩት። ፈአዝሀበ አላሁ ማ ካነ ቢ አሁን ወንድሞችና እህቶች አሁን የምትሰሙኝ ያላችሁ በዚህ ፋቶ እና 200 ሰዎች አላችሁ አሁን በዚህ በበድር አይደለም ከእናንተ 10-20 አናጣም የታመሙ ወላሂ ወላሂ በል ብዙ ሊሆኑ ይችላሉ። ስሕር የገባባቸው ጅን የገባባቸው እንደ ፔይን ያለው አጥንታቸው ሆዳቸው ራሳቸው ብዙ ሰዎች እናገኛለን። እና ይህ ነገር በሚታመምህ ቦታ አስቀምጥና እንደዚህ ይበል። وعن محمد بن سالم قال قال لي ثابت نعم يقول قال لي ثابت البناء البناني يا محمد عليه الصلاة والسلام إذا اشتكيت فضع يدك حيث تشتكي ثم قل بسم الله أعوذ بعزة الله وقدرته من شر ما أجد ومن وجعي هذا ثم ارفع يدك ثم أعد ذلك وترا 3 times, 5 times, 7 times أدرقوا دقاقموا فإن أنس بن مالك حدثني أن رسول الله صلى الله عليه وسلم حدثه بذلك لما ليلا حديث نوي نبياتي صلى الله عليه وسلم لأنس بن مالك يهن حديث نفسه راسه حديث السكونو يهن أدرق قالوا ثنا سيدنا أنس هل قزي سيام ماتشو يهن آينة يدرقون تبرا له تاقال لاتش واندموش የዛሬ ድርሳችን በዚህ ብቻ ብንወጣ ትልቅ ቁም ነገር ይዘን ነው እየወጣን ያለነው። هذا نعم في حديث عن ابن عباس ان النبي صلى الله عليه وسلم قال من عاد مريضا لم يحضر اجله عند سو يتامم سو زياره كادرጋችሁ እና አጀሉ ካለ يعني የማይሞት ከሆነ እንግዲህ የማይሞትና የሚሞት አናቀምኛ ግን እንዳለ ቁጠረው እንደማይሞት ቁጠረውና فقال عنده 7 times اسال الله العظيم رب العرش العظيم ان يشفيك ማንኛውም በሽታ ያለው ሰው የታመመ ስትሄድ ሌላ ይቅር ይሄን ነገር በለው اسال الله العظيم አሁን ከባድ ነው ይሄ ነገር ወንድሞች በአረብኛ አታውቀውም ያخبارኛ በለው አላህን የጠየቁልህ ነው የዓርሽና የሰማያት መርእንትኑ ጌታ የሆነው أسأل الله العظيم رب العرش العظيم أن يشفيك. قال لا لكنو يعرشو جيتا يسمعاتو جيتا نا يهلو جيتا يهونو تلك يهونو جيتا بسو الله يشفيك لهالو يا دنه إن ذيك الكو إلا عفاه الله من ذلك المرض. وروى البخاري بخاري دمو هون قري زاري يا بخارنا يا مسلم حديثه ما شاء الله عن ابن عباس قال كان النبي صلى الله عليه وسلم يعوذ الحسن والحسين يا فاطمة لجوشنا تشون نزي لجوشنا من إلى النبر قري كعيننا كسحر كحسد كحقد نا كجن في كلا كل الله تشون نبر نبيات بدعاء من إلى له أعيذكما بكلمات الله التامة من كل شيطان وهامة ومن كل عين لامة يلون البر. ويقول أيضا نعم أباكما كان يعوذ بهما إسماعيل وإسحاق إلو نبياتين أنت حسن أنت حسين أباتاتشو منو أباتاتشو يا نبياتين أبات يا نبياتين أبات منو عبد الله ويبان لجنو يا عبد المطلب هدنا ورلاي إسك سيدنا أبو أهو نبياتين منو أتاتشو أباتاتشو إبراهيم عليه السلام للجاتشو إسماعيل إن إسحاق እንደዚህ አይነት ዱዓ ያረጉ ነበር ነው እናንተ ደሞ አልሐሰን ሁሴን የኔ ልጆች ናችሁና በዚህ ነው እና ሸይጣን እንዳርቅላችሁ አዒዱኩማ ምን ማለት ነው አዒዱኩማ ያኒ በአላህ ከላከላለሁ بكلمات الله التامة من كل شيطان وهامة ومن كل عين لامة نعم كዚህ ከሸይጣንና ከአይን ሚይዙትና የሚያበላሹት ከሁሉም الله كلكلاتشو إلى له إلى أنا استي لزارية النش عرفت إنه سر الزين ناسكم أنا عرفت بإنه السد سيرنيال يعني يمتش أمر كله كنس كله ينانت فانتا هنا إني ما نيو شال اللهم وده هوسبيتال أتهيدو ما رتاشنا اللهم دكتور أتهيدو لا بدكتور تهيد الله تشنجي እንዲያውም አላህ እና ረሱል ሰለላሁ ዐለይሂ ወሰለም በቁርአን ወደ ህክምና እንድንሄድ ወደ ዶክተር ሄደን ቼክ አፕ እንድናደርግ መድኃኒት እንድንወስድ ይሄ ነገር ታዘናል ላኪን በሱ ብቻ ተወኩል አርገን መድኃኒት የሰጠን መድኃኒት እንትኑ ዶክተር የሰጠን መድኃኒትና ታብሌት በዛ ተወኩል አርገን በቃ መድኃኒቱ ከተሻለ እሱ እኮ ነው ያሻለኝ እሱ እኮ ነው ያደረገኝ ብለን ኢማናችን እዛ እንዳይወድቅ አደራ አደራ የሚለው እሱ ነው። እኔ አንድ ነገር ልንገራችሁ እዚ ሳውዲ አረቢያ አንድ ሰው አለ አገባና 14 አመት ሳይወልድ ሱና ሚስቱ 14 አመት ሳይወልድ በጣም ተቸገረ። ገንዘብ አለው የሚጣል ገንዘብ ነው ያለው እና ቢል ቼክ ቢያርጉ ምን ቢያርጉ ምን ቢያርጉ በቃ ያኔ ዘ ሞስት ፌሞስ ሆኖ እንትኑ ሆስፒታል ሄደው مولد اقاتاتشو بمچرشا لندن هيدو لندن هيدو عند سبيشاليست يونو سوداني نو انتنو دكتورو اسكي 40000 ريال چرسو مالت نو سيتو ارگزچ كارگزچ بوحالا ازا اسكم تارگز درس 2 ور نو يتقمطو ازا دكتورو هيدونا جماع ارگو يلاچوال جماع ادرگالو ከዛ ሁላ ቼክ ያረጋታል እንደዚህ ያደረገ ከሁለት ወር በኋላ አረጋዘሻልዋትና ወደ ሪያድ መጡ። والله ታቃላችሁ እኔ በጀሮዬ እንደ እየሰማውኩ ነው በቃሉ አላለም ላኪን ድርጊቱ ሁሉ አላህ እኮ ያ ሱዳኒ ነው ማለት ጀመረ። ምስቴን ያስረጋዘኮ ያ ሱዳኒ እኮ ነው ልጁ የሰጠኝኮ ያ ሱዳኒ እኮ ነው ዶክተሩ ከአላህ በላይ ነው ያወጣው يا ابن الحلال الكوت يا ابن الحلال اديسو لجي متى وكفر يزو متى الكوت كفر يزو متى باكاچو انتنا ميس اندا تطفو الكواچو اسو ادلم يسطهو بقى انت طرت ادرك الله سبحانه وتعالى بساعتنا بدقيقاو اند تارغز ادرغات من اغباو دكتورو الكو جن اونت ينو متام متام بلبو سفر دكتورونا من عين الدكتور نو اندزي كو ايتشالاقم باكاچو يماتولدو سوتش زاهيدو منامن جبر اشي يبل لكن عقيده تقلال لا 101 بمتو لدكتور ستهو معناته انه ايه نو مياسفرا انجي دكتور تهداله انجي تهداله اوبريشن تارغاله من هاي توسداله ايه مطلوب نو ايه عند نو ሁለተኛ ነገር ነአመቱላህ ሆስፒታል የሚሰሩስ ይረዱኛል እዚህ ላይ አخطأ ጥብያ ይባላል አሁን በስተዋል ዶክተር ዘኪ አንድ ቀን ይሄን ነገር ጠቅሶ ይናገር ነበር አخطأ ጥብያ ምንድነው medical mistakes እንደዚህ የሚባሉ ነገር ነው ዶክተሮች ኢላህ አይደሉ ዶክተሮች ነብዮች አይደሉ ዶክተሮች ሰሳታሉ እንዲያውም ብዙ ዶክተሮች የሚያሉ ትራያል ኤንድ ኤረር ነው የሚያርጉት አሁን ለምሳሌ ምንድነው የሚያርገው ይላል ወዴ እንደዚህ ይለኛል አንገቴ እንደዚህ ይለኛል እንደዚህ እና ገምተውን እሱ አንዳንድ ሰዎች አሉ ደም ምናምን ላቦራቶሪ ኤክስፐሪመንት ሳይያደርጉ በንግግርህ ብቻ መድሃን ይሰጡሃል طيب እኔ አሁን መድሃን እንትኑ ዶክተሩ ለማስወን ለማወናበድ ከፈለኩ የሆድ ቁርጠት ያለኝ አጥንቴ ነው ልዋለሁ ያጥንት መድሃን ይሰጠኛል እኔ ግን የታመምኩት በሆዴ ነው አይደለም እንዴ ለማድረግ ይችላልሁ لا بالله قد ذي هل الله من دتاممك يا قال سلازي من لمارث نو مستيك الله بزو دكتوروتش مساساتوبت الله انا بسعودي عربيا بزو الله ذي انا عندان غزي سياسكو ميلالو اوبريشن ادرغ سويو او اكو اندغنا هولتنيا كو ود هوسبيتال هيد ذي من نو يعني يتسفى هودو سي كفتوت يا دكتورو مقاس اذا مقاسو سيسرو اذا رسوا عليه يعني اي هونم لكن اند جوك نو ميارس اند جوك يارغالو دكتورو هودو سيقدو يا سيسر انتو مقاسو اذا وسط هودو لاي رستو منا من يلال على كل حال اهون يا اونتنا يقوم نجر لاور لنغراچو يا دكتوروچ مستكس يميبال عليه مكنياتوم دكتوروچ سو ناتشو يتصافا نجر شمددو نو يمطو انجي اله ادلو سلازي اني اندان نجر لنغراچو በመጀመሪያ ወንድሞችና እህቶች የምመክረው ነገር ቢኖር ለምን ወደ ሁለቱ አትሄዱ? ከታመምክ ወደ ዶክተር ሂድ ደምህ ስጠው ሰገራም ሽንት ከፈለገም ስጠው ኤክስሬ ከፈለገው ኤክስሬ ያርግ ልክ በዛ ደሞ በዛ ልክ ደሞ ወደ አንድ ትልቅ ዓለም ሄደ እንደዚህ ያረገኝና ጅን ሊሆን ይችላል የሰው አይን ሊሆን ይችላል ስህር ሊሆን ይችላልና ቀራልኝ ብትለው ምን ይጎዳል በሁለቱም ብትሄድ ምክንያቱም አንዳንድ ጊዜ ከሰታል ዶክተሮቹ ለስንት ወር እንብያላቸው ለካ ጅን መሆኑን ይታወቃል ብዙ ጊዜ ምሳሌ ሰጥቻችሁ ነበር የምታስተውስ ከሆነ አንዲት ሴት በጣም እዚ ልቧ ላይ እዚ ድረቷ ላይ ያሰቃያት ነበርና አንድ ዶክተር ኤክስፐሪመንት እንትን አርጎ ነቀርሳ ነው አላት ሰረጣን ነው ቀጣ ጥቷ መቆረጥ አለበት አላትና ቀኝ ጥቷ ሲቆርጥ ቆርጠው ምናምን እንደዚህ መድኃኒት ያደረገ ካካካካ ብሎ ሳቀንትሩ ጅኑ አረ ሁለተኛ ጥቷም ልትቆርጧት ነው አለ እኔ እኮ ነኝ እኔ ነኝ እዚህ ቁጭ ያልኩት አለ እኔ በጣም ስለመወዳት ምናምን ለምን ትቆርጣላችሁ አላችሁ ጅን እኮ ነው والله እኔ ነው አለ ተናገረ አንዱ ደግሞ እጁ ቆረጡትና ከዛ ጅኑ ተናገረ ሁለተኛው እጅ ደሞ ልትቆርጡት ነው እናንተ ጅሎች ሞኞች እኔ ነኝ 7 አመት በሰውነት ወኝ የማሰቃየው እኔ ነኝ አለ አንዲት ሴት ደሞ እግሯ ወደ ህክምና ሄዳ ስንት ኤክስሬይ ስንት ምን ያደረገችው ከዛ ወደ ሼክ ወሂድ የሚባለው ግብጻዊ ነው ትልቅ ዓለም መጣችና እባክህ አረ እሱ ራሱ ሼክ እኮ ነው ምን አላት እንዴ የእግር በሽታ ወደኔ ተመጥቻለሽ ሂጂና ሆስፒታል ተከፍቷል እዛ ሄደሽ ኤክስሬ አርጊ ምናምን አጥንትሽ ከጠመመ ያስተካክሉሽ እዛ ተጂ እንጂ እኔ ወደኔ ብላ እንብ ያሏል ምን አለች ሼክ አለችው 100 ጊዜ እሺ ጊዜ ነው ሄድኩ ሆስፒታልና አልቻሉትም አለ ጥብቅ ብላ በቃ አልሄድም ከዚህ ቤት አልወጥም ስትላቸው ቁርአን ቀራላት ሰውዬው والله ቁርአን ሲቀራላት አሳር መልበታር የሚለው መጽሐፍ አለ እሳቸው የጻፉት ማለት ነው ቁርአን ስቀራላት ጅኑ ተናገረ አለ ምን አባት አንተ ስለው እዚ እግሯ ላይ ቁጭ ብዬ ለስንት አመት እግሯን ያያዝኳት እኔ ነኝ አለ ጠይቡ ጣብለው እሳት አምጥተው ቁርአን ሲቀሩለት ምን ሲያርቆ እሱ ሲጮህ ምናምን በመጨረሻ አስምለውት ወጣ خلاص ወግሮ ሄደች ሴቷ ይሄ ነገር ወነሴ ነው አሁን ታሪክ አይደለም እኔ በአይኔ ያየሁት አለ በአይኔ በዚህ አይኔ ያየሁት በፓኪስታን ሰላተ الفجر ሰግጄ በመስጊድ ነው ሰላተ الفجر ሰግደን ቁጭ ብለን ተስቢህ ተህሊል ያደረግን ሼኹ በጣም ቃር ቁርአን ነው ኢማሙ በቃ ግርግዳ ተጠግተው ቁጭ አለና አንዲት ልክ እንደ ኳስ የከበበች ሴት አመጡለት ሴቲዋኮ ራስዋ በጉልበቱ አረው የተጣበቀው በቃ እንደዚህ እንደ ኳስ ሆነች እንደዚህ ጅን ገብቶ ያኒ እጥፍጥፍ አደረጋት በቃ ለስንት አመት መጣና ቀራላት እኔ ፓኪስታን የፓኪስታን ቋንቋ ስለማላቅ አንዱ ነበር አጠገቤ ምንድነው ምለው ይያልኩ ይተረጉምልኝ ነበር አንድ ሰዓት ከ10 ደቂቃ ሰዓት ይያየን ነው ሲቀራላት ሲያስፈራራው ሲሰድበው ያ ካፍር ያ መልዑን ውጣ ሲለው እሺ ቁርአን አትቅራ ልውጣ ላ እቀራለሁ አላሁ ላ ኢላሃ ኢላ ሁ አልሐይ አልቀዩም ላ ተ እንቢ ይላል ይጮሃል ምናምን ይላቃጥልነኝ ውጣ ምናምን ይለው መጨረሻ ልጅቷ ተከባልላ ተንከባልላ የመጣችው በእግሯ ሄደች ማለት ነው ጅን ወጣ ይሄ ነገር አሜሪካ ብትሄድ ኢንሻአላህ ካናዳ ራሽያ ብትሄድ የፈለገውን መርፌ ቢወጓት እንደገና ሊጠቀልሏት ነው እንጂ ቀጥ ሊያርጓት አይችሉም ምክንያቱም የራሳቸው ስራ አይደለም ይሄ ነገር የቁርአን ስራ ነው እና እንደዚህ መሳሰላል ደሞ እኔ ልንገራችሁ ይህ ኸጣ ጥብ የሚለው የሜዲካል ሚስቴክ የሚለው የዶክተሮቹ አንዳንድ የሚሳሳቱት አይኔ ጓደኛ አለ አሁን ከናንተ ጋር ነው ያለው አሜሪካ አለ አሜሪካ አለ ይሄ ሰውየው በዚህ 20 አመት አብረን ነው የተቀመጥነው ሰውየው ኪንታሮ ነው ኪንታሮ ነው የምትሉት ሞሮዴዮ ኪንታሮ ኪንታሮ ነው ወንድሞች አው ኪንታሮ እሱ ይዞ ባህል ምናምን አለትና ለሰባት ነው ለስምንት አመት ተሰቃየ ሰውየው አሁን መጨረሻ ባሰበትና ኦፕሬሽን ይሉታል ሁሉም ኮን ኦፕሬሽን የሚሉት እሺ ያለ ባሰበትና በጣም ከመጫው በጣም ተቃጠላለ አሁን እኔ ራሴ አልኩት ለምን ኦፕሬሽን አታደርግ ማልኩት አሁን ማደርጋለሁ ግን አንዱ ከለንደን የመጣ ስፔሻሊስት ሆነው ዶክተር መጥቷል ለአንድ ሳምንት ነው ያመጡትና 100,000 ዶላር ከፍሎ ነው ያመጡት ለአንድ ሳምንት መጥቷልና አንድ ጊዜ በቃ ከሽፍ ብቻ 500 ሪያል ትከፍላለ ሊያይህ እኮ ነው ሄድና እዛ ታየና ቀጣ ሲያየው አንተ በሰውነት ትጫወታለህ አለው እንዴት ኦፕሬሽን አታርገው within 10 days ኦፕሬሽን ካላደረከው በጣም አደገኛ ነው በሆዲህ ይገባል ይቆስላለው ደነገጠና ሰውየው على طول اجو ستة مالتنا الشي operation اللي تارغ قالوت اهون لك سبات تنياو كان بسبات تنياو كان قطاروتنا اهون انجدي عالقات ايزوال فايل تكفتوال تنش قنزب كفلوال الشي انجدي بتقام اسشكوا اسرا سلالين بلو ودا اسمرا هيدي يا اسمرا اللي جوش عالاتشو زي اسككا اللاتشو نقروي اسمرا هيدنا عندي يتقاليان دكتورا اللازي ودسي الله انلو عالن ወድሲላ የታወቀ ነው ከ30 አመት በላይ በአስመራ ትልቅ ተመክሮ ያለው ነው እና ይህ ወድሲላ የሚለው የጣሊያን ዶክተር ለዚህ ሰው የጓደኛው ነው ምክንያቱም ይህ ሰው የሀብታም ልጅ ነው በአስመራ አሁን ጓደኛው ነው አሁን ምን አለው ሰላም አለውና ሁሉ ጊዜ ሲሄደው ወደ አስመራ ሲሄድ ከሱ ጋር ይገናኛል አብረው ያድራሉ እንደዚህ ይጫወታሉ ጓደኞች ናቸው ሰውየው ሲሄድ በአራተኛው ቀን ወደ ሳውዲ አረቢያ እመለሳለሁ አለው ለምን ትመለሳለህ ሁሉ ጊዜ ስትመጣ አንድ ወር አድርገህ ነው የምትሄደው ላ ቆጠረው አለኝ ኦፕሬሽን ላደርግ ነኝ የምን ኦፕሬሽን አለው እንዴ ካንታሮ የምትባለው እኮ 7 አመት ያስቃየችኝ አለች እኮ አለው እዛ እንግዲህ የሚናገሩት እዛ ክሊኒክ እዛ ሆነው ነው ወድሲላ ጣሊያናዊ ነው በጣም የ30 አመት ተመክሮ ያለው ነው እና የተጫወቱ እስቲና ላይ አለውና እሺ ብሎ ሱሪውን ከፍተው ጎንበስ አለለትና እጁ ላይ ጓንት ያደረገና በእጁ አርጎ እንደዚህ ሲያያት እራን ተሞኛለው ወላህ በእጁ ነው ያወቃት ታቃላችሁ ይሄኩም ኪንታሮ አይደለም አለው ምንድነው ይህ ሚላን የምትባለው በሽታ ነች አለች የተፈጠረችውና መጀመሪያ መጣችው ሚላኖ በሚትባል የኢጣሊያ አንድ ከተማ ነች በዛ ነው የወጣችውና ሚላን የምትባለው በሽታ ነች ይሄማ መዳሪቷ ቀላል አይደለም አለው እንዴት ቀላል ኦፕሬሽን እኮ ላርግ ነው አንድ እኮ ነው ስቲሻር ከለንደን የመጣ ያ اخي ለንደን ተወናለው አንድ መድሃኒት ሰጠው መድሃኒቱ የስድስት ነው የሰባት ብር እንደዚህ ነው ሳትሄድ አለው እዚ አሁን ሁለት በላለህ ማታ ሁለት በላለህ ነገ አንድ ማታ አንድ በሁለት ቀን ትጨርሷለህ በሁለት በሶስት ቀን ከዛ እንዳትሄድ አለው والله اني ልንገራችሁ አሁን ስንት አመት ሆነዋል 11 አመት ሆነዋል ከዳኔ ሰውየው ክንታሮ ያለም እንታሮ ያለም ምን የለ ወደዚህ መጣ ፋይሉን ካንስል አደረገው ዳኔ ማሻአላህ ማሻአላህ ቁስል የለው ክንታሪ ያለው ጠፋ ማለት ነው with by 7 reals or 7 ብር በሰባት ብር ነው በስድስት ብር ነው እንትያለው አሁን ይህ ወድሲላ ልንገራችሁ ወድሲላ ማስተሬት ዲግሪ የለው ወላ ምን የለው ግን የ30 አመት ተመክሮ አለው ምንድነው ነገሩ ደሞ ወድሲላ እንበል አላህ የሰውየው መድኃኒት በዛ እጅ አደረገለትና ኦፕሬሽን ዳያደርግ አላህ ከለከለው እንደዚህ አለ ይህ ምን ይባላል የአخطاء ጥብያ የመጨረሻ መንገራችሁ ብዙ ጊዜ ነገርኳችሁ ነው ያ ጓደኛዬ ባንግላዴሽ እዚ ከነጋ መሰራ የነበረው መሐንድስ ነው አይኑ ታመመና ወደ ሆስፒታል ሄደ ሆስፒታል ሄዶ ኦፕሬሽን አደረጉት ቀኝ አይኑ ነው ኦፕሬሽን አደረጉትና ከዛው ሐላ خلاص ኦፕሬሽን ተአርገንልሃል ሄድና ከሶስት ቀን በኋላ አይነ ከፈተዋለው ሸፍኖ ነው የለቀቁት ሄደ ከሶስት ቀን በኋላ አይኑ ሲከፍተው every object የሆነው ነገር ገለም እንትኑ ስክሪፕቶ ሁለት ሆኖ ይታየዋል ኢብራሂም ስራጅ ፊቱ ላይ ተቆቆም ሁለት ኢብራሂም ስራጅ ሆኖ ይታየዋል እዛ ሄዶ እንትን ሲል መኪናው ያሩ ካሩ ሁለት ካር ሆኖ ይታየዋል everything ሁለት ሁለት ሁለት ሆኖ ይታየዋል ወደ ሆስፒታሉ ተመለሰ ዶክተሮቹ ተሰበሰቡ ምን ነው ብለው ቢፈልጉ ችግሩ አወቁትና ምን አሉት ያ ኦፕሬሽን ያደረገ ሰው ተሳስተዋል ምንድነው ተሳሳተው ያ ክሩ ኦፕሬሽን ካደረገ በኋላ ሲሰፋው very በጣም ማይክሮስኮፒክ ሆነ ነው እንትኑ ደቃቅ ነገር ነውና በአጉልቶ ነው የሚያዩት ክሩ በማያስገባው ነገር አስገባው አለ ያ ክሩ እዚ መግባት ያነበረበት እዚ አስገባውና ብለው ክሩ አወጡትና በትክክለኛው ቦታ አስገብተው ሸፍነው ከሶስት ቀን በኋላ ፈታዋለትና ሄደ መጣ ከዛ በኋላ ከሶስት ቀን በኋላ ከከፈተው የባሰ ደሞ አሁን everything 6 ሆኖ ይታየዋል እንደዚህ ሲ ስክሪፕቶ ስታሳዩ 6 ስክሪፕቶ ኢብራሂም ስራጅ ነኝ ስትሎ ያኔ 6 ኢብራሂም ስራጅ ይታየዋል ከዛ በኋላ አበደ ሰውየው ሄደና ወደ ሆስፒታሉ ከዚህ በላይማ እውር ልትሆን ነው እንጂ ከዚህ በላይ አንይዝም አለው እውር መሆን ይሻለኛል አላቸው 6 እኔ ለምሳሌ አንድ ቦታ ሲሄድ የት እንደሚረግጥ አያውቅም አንድ ነገር ሲረግጥ 6 ነገር ሆነ ይታየዋል እባካችሁ አይኔን አጥፉት አለ አንድ ፓኪስታን ነበር እዛ ሱብሃንአላህ ቁርአን ሐፈዘ ነው ምን አለ ሱብሃንአለዚ አትቀነ ኩለ ሸይእ ሁሉ ነገር አስተካክሎ የፈጠረው ጌታ ምስጋና ይድረሰው ሱብሃንአላህ አለ እና ራሱ ብቻውን የፈጠረው አይን 30 40 ዶክተሮች ለማስተካከል ቢያላቸው اذن الله خالق السماوات يما يساسات جيتا سريو يعني راسو يسراو عين يسراو انتن يهنو مدهان يتسل اشي بلهنو متقبلو نو ملو اوكي اذن يهنغر اونت ينو بنتن بنتنو نايو كذا بحالا مندنو لمالت يفلكوت كتامم انسو ودو هوسبيتال يهدال ያኔ ደሞ እነዚህ ሙጠዋዎች እብዶች ናቸውስ አድሃራሪ ናቸው እንዳትሉን ላ እኛ ከናንተ እንበልጣለንና ተመረናል የምትሉ ሰዎች والله والله اقول لكم ከንደ ያኔ ዶክተር አትሄዱ አሉ እንዳትሉ ደሞ ላ ዶክተር ትሄዳለ ቼክ ታረጋለ የሰጠህ መድኃኒት እንትላለ ኦፕሬሽን ታረጋለ ግን በሱ ጎን ደሞ ወደ አላህ ጠጋ ብለህ ደሞ የቁርአንና የሐዲስ ብትወስድ ممكن ያንተ በሽታ የሱ አይነት እንዳይሆንና እሱ አትርሳው ይህ አንድ ሁለተኛ ደግሞ የፈለገውን ዶክተር መድኃኒት ሰጥቶ አላህ ሲያድነ ዶክተሩን ትልቅ ማድረግ የለብህም ዶክተር ኢዝ ናቲን አላህ ግን ሊያድነ ሲፈልግ ወደ አንድ ዶክተር ይመራሃልና እዛ ሄደ መድኃኒት ወስዳለህ አቂዳችን በዚህ መበላሸት የለበትም ነው ምለው እሺ መጨረሻው ወደ እንትኑ አንድ የረሳሁት ነገር የረሳሁት ሳይሆን እንድታውቁት አንድ የታመመ ሰው በዛ ህመሙ ስቶፕ ያደረገበት ነገር ይቀጥላል አላልንም? ሰላተ ሌሊት የሚሰግድ የነበረው የሚሰደቅ የነበረው ገንዘብ ከጨረሰ የሚጾም የነበረው ከታመመ እንደዚህ አላህ ይቀጥልለታል ብለናል። ምን ጨመሩ አንዳንድ ዑለማዎቹ? እብድ ሰው አሉ። አንድ ሰው ትክክለኛ ዒባዳ ያደርግ ነበር፣ አሁን በመሐከል አበደ፣ ጭንቅላቱ ሳተና እብድ ከሆነ ሰላቱን ቢተው እየሸነየ ሰገራ ያወጣ ቢሄድም ሰው እየመጣ ቢሄድም ያ ያስቆመበት እንትኑ መጨረሻ ያቆመበት ሰላተ ሌሊት የሚሰግድ ከነበረ እስከሚሞት ድረስ ሰላተ ሌሊት አላህ ያስብለታል። ጾም ከሆነ ጾም፣ ሰደቃ ከሆነ ሰደቃ፣ ምክንያቱም እብድነት ነው ያስቆመው ብለዋል። ስለዚህ እነዚህ እብዶች እንዳትንቋቸው፣ ካንተ ሊበልጥ ይችላል ሰውየው፣ ምክንያቱም ባስቆመበት ጀምሮ እስከ ዕለተ ሞቱ ማሽኑ ወይም ደግሞ ቆጣሪው የቆጠረ ነው፣ አጅር የቆጠረለት ነው ለማለት የፈለኩት። ስለዚህ ወንድሞች እና እህቶች አሁን ልክ 11 ያኒ 18ኛው ደቂቃ ሄደዋል። ወላሂ ደርሱ በጣም ቆንጆ ይመስለኛል። ዛሬ መጻፉ በዚህ አይነት የቀጠልን ከሄድን ብዙ እንጠቀማለን። ግን አላህ Subhanahu Ta'ala በሰማነው እንደምንሰራ እንድንሰራ ያድርገን። ምክንያቱም ጆሮ ይሰማል፣ ልብ ካልተቀበለው ምንም ነበር። ልብ ተቀብሎ ደግሞ አካሎቹ በድርጊትና ተግባራዊ ካላደረጉት ይሁሉ የሰማነው ከንቱ ነው ለማለት የፈለኩት። ስለዚህ ማይኩ ለእናንተ ሰጣለሁ። ያኒ ግዜ ሰላም አለይኩም ኡስታዝ። የኔ ጥያቄ ሳይሆን ሰው ጠይቆ ነው እና በጽሁፍ ያነበብኩት ነው። አንድ ሰው አንድ ካፊርን በምንጠይቅበት ጊዜ መለካዎች ዱዓ ያደርጉልናል ወይስ ዱዓ የሚደረገው ለሙስሊም ብቻ ነው? ይሄን እንዲብራራላቸው ፈልገው ነው። ግልጽ ከሆነ ጥያቄ። አሰላሙ አለይኩም። አይ ምርጀና፣ በጣም አደገኛ ሆነው ጥያቄ ነው የጠየቅሽ። አሁን እንግዲህ ሾፊ፣ እኔ አሁን ለዚህ ሁሉ ጊዜ አንድ ሰው የፈለገውን ዒልም ቢኖረው አንዳንድ የማያውቀው እንትን አለ። እንኳን እኔ ትላልቆቹ ዑለማዎቹም ወላሂ ነገር አላቀም የሚሉት አሉ። ይህ በጣም ቁም ነገር ነው። እና ግን እኔ ግምት ልሰጥሽ፣ ነቢያችን ያሉት ምንድን ነው? መን አደ አኸን ለሁ ነው ያሉት። በእስልምና ወንድሙ የሆነው ነው ያሉት እንጂ ለካፊሩ ግን ይቻላል ነው የተባለው። ልዩነት አለው። መን አደ አኸን ለሁ፣ በእስልምና ወንድሙ የሆነው ሄዶ ከደረሰለትና ዚያራ ካደረገለት ያው የተባለው ዱዓ የመላእክቶች አሉ። ካፊሩ ግን ያንተ አኸ አይደለም። ካፊሩ ቢልአክዝ ሁወ አዱወክ። ላኪን በእኛና በነሱ ያለ ግንኙነት ወይም ደግሞ የሰብአውነት እንትን ትክክል እንዲሆን ብለው ይቻላል ነው የተባለው እንጂ ሱናም ፈርዱ ነው ዋጅብ ነው ስላልተባለ፣ አልዕልሙ ዒንደላህ አወለን፣ እውቀቱ ትክክለኛ እውቀቱ ከአላህ ጋር ያለው። እኔ ግን ግምት ነው የምሰጥሽ፣ ከሐዲሱ ተነስቼ ነው አኸለክ ሄደ ያኒ ዱዓንተኑ ዚያራ ካደረክለት ነው። ግን የካፊሩ ጉዳይ ግን አጅሩ ሊኖርህ ይችላል። አልዕልሙ ዒንደላህ እንዴት እንደሆነ አላቅም፣ ግን የካፊሩ ዚያራ ልታደርግለት ትችላለህ ነው ያለው። ለምሳሌ በታዕዚያ ከመጣን ታዕዚያ ዒባዳ ነው፣ ሄደ ታዕዚያ ታደርጋለህ። ምን እንዳው አለ ለካፊሩ ታዕዚያ ማድረግም ልክ እንደዚህ ነው፣ እንደታመመው እንትኑ እንደዚህ ነው። እና አጅሩ ካለው አላህ ይስጠን፣ ከሌለው ደግሞ ያው ከካፊር የሚመጣው አጅር አንፈልገውም። በዚህ አይነት ምዝጋው ኢንሻአላህ። እሺ ወንድሞች እና እህቶች፣ አለይኩም ወራህመቱላሂ ወበረካቱ። ታዘኒ በተማርነው ላይ ለበይት ፈልገው ነገር ወዲህ ወዲህ ሲህ የተፈራባችሁ ሰዎች ያው እኛም የዲኑን ምን ያህል ነው ትልቅ ቦታ እንዳለው ባለማወቅ ይሄ ኢትዮጵያ ያለው እንደዚህ ሴጣ ማለት ሲህ ነገር ያለባቸው ሰዎች ሙስሊሞች ምንም ጠበል ይዘው ሲጠመቁ ያለውኝ እና ይሄ በዲኑ እንዴት ይታያል ሳቢን ለመጠየቅ ነበረ። እና ከተቻለ ደግሞ ኡስታዝ አድ አድርጉኝ ጊዜ ይህን ለመጠየቅ ነበር። ኡስታዝ ሰላም አለይኩም ወረህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. اشي عندما سياتي اني مجمرات اول من دلنا نقري ما كان له شركم هلا كان له انت اول مالك يقبل نفسي يقدس الله يقدس الله وحابة شو بتاكم له صلاة في او يس اور نو بي اول مالك ياو بزابة كتاني جنيو باسلام ودما فوق بسوء الله كستفيانو سنتنو اول سنون دي ማመጨ በሽክነት የሚመጣልን የለም። ሁለተኛ ነገር يعني ሩቅያ ሸርዒያ ስንለው ነቢያችን እንዳሉ አሁን አስተማርከም اعرضوا علي رفاكم ትልታርጋችሁ ሩቅያ መታረጉ ነገሩኝ። ሽርክ እንዳይኖረው ቢድዓ እንዳይኖረው ኩፍር እንዳይኖረው ተጠሩ ይቀርቁ አልዋቸው። ስለዚህ ምን ይቀበል ምን ከሄደን እዛ የነቢያችን ነቢያችን ሰለላሁ ዐለይሂ ወሰለም እንደተሰሐሩ አስቁ አስቁ ተሰሐሩ አልቁራታቸው አላህ ስለሚቀራቸው ሳይሆን ለኛ ደርስ እንዲሰጥ ነው። 11 ሁርብ 11 ዑቅዳ ተደርጎባቸው 11 ዑቅዳ ባንድ ውሃ ኮሬኖ ወዛት ያስገባው ለቢብ ምላስ የሚባለው ሳሕር ይሁዲ ተቀላችሁ የሰሕሩ ፓወር በጣም ከባድ ነበር። ውሃው ወደ ቀይና ወደ ብጫ ተቀየረ። በጣም ፓወር ፓወርፉል መድኃኒት ስለነበር ሰሕር ስለነበር ነቢያችን ተመሙ። ተኙ በአልጋ። አንዳንድ ጊዜ ያ ረሱሉላህ ስላቸው ያላደረጉት ነገር አድርጋለሁ ይላሉ። ያደረጉት ነገር ደግሞ አላደረግኩም ኖሮ ብቻ ይላሉ። ጭንቅላታቸው ትንሽ ርትብ ብሎ ነበር። ከዛ በኋላ ይረሳሉ። እንደዚህ ግን ብዙ ቀራል ሄደን ይህ ነገር አላህ ልፈትናቸውና ለእኛ መድኃኒት ሊሆን ነው። ከዛ ጅብሪልና እስራኤል መጣና ሁለኩላ ዘንዶ መጡ። የተቆፈሩ የተቀበሩ እንትኖ ሕርዞችና ሩቅዳዎች 11 ናቸው። ቁላዕዱ ረብሰነ ቁላዕዱ ረብና ስሞ 11 እንትና ነው። በሱ ሲጠሩ በሙሉ ተፈነድና ከላስ ነቢያችን ተነሱ ማለት ነው። እና ብዙ አያት አሉ፣ ብዙ ሀዲቶች አሉ። ወደ እሱ መጠጋት ነው እንጂ ጠበር የሚባለው እሺ አባቶቻችን በጀህነት ያደረጉት ነበር። አሁን እኛ አውቀናል። ስለዚህ እንዲያው ለኛ እኛ ተከልክለን ጠበል የሚያደርጉ ወንድሞቻችን አታርጉ ጥሩ አይደለም እስልምና ያለ ሩቅያ የሚባለው እሱ አርጉ ነው የሚላቸው። እና የጠበል ጉዳይ ተቀባይነት የለውም እስልምና ና ወጣ ወጣ መሰለኝ እስከሚመለስ ድረስ እኔ ጥያቄ ልጠይቅ። ኡስታዝ ጀዛኩሙላህ ኸይረን በጣም ትልቅ ትምህርት ነው የተማርነው። ያው በሰማነው ምንሰራ ያድርገን። የኔ ጥያቄ ምንድነው አላህ ሱብሃነ ወተዓላ አንድ ሙሲባ ባመጣብን ጊዜ ኢብን ሂሾም ፈጥቶልን ለዛች አላህ ምንድነው ሊሰጠን ሲፈልግ ነው እዚህ በዱንያ ላይ ያለን አንዳንድ ነገር የሚያመጣብን ማለት ነው፣ የተለያየ በሽታዎች የሚያመጣብን እና እንደዛ ሆኖ ያለ አንዳንድ ሰዎች አላህ ይጠብቀና የተለያየ አይነት በሽታ ሊመጣባቸው ይችላል፣ የተደራረበ ነገር ማለት ነው። እና ምንድነው ምን አድርገን ይሄን ነገር እንዳላህ ያመጣብኝ አላህንም ያመሰገኑ እንደገና ያው አላህ እንደመጣባቸው አቃሉ ተረዱ ማለት ነው። ግን ምን አድርገን ይሄን ነገር እንዳያመጣብኝ እንደው ተደራረበብኝ ይሳያሉ ይላሉ። አሁን ለነዚህ ነገሮችም አላህ ምንዳውን እንደዚህ በማለታቸው ይጽፍላቸዋል። ምክንያቱም ያን ነገር ከአላህ እንደመጣ አድርገው በሰብር አልተቀበልኩምና ምን አመጣብኝ የሚለውን ስለጨመሩ ማለት ነው። እና ይሄን ቢያብራሩልኝ። አሰላሙ አለይኩም። በጣም ቆንጆ ጥያቄ ነው ወንድሞች። ብዙ ዑለማዎቹ ይህን ሸርጥ አስቀምጠዋል። አንድ ሰው ከታመመ አላህ ስብሐነሁ ወተዓላ ምንዳውና አጅር የሚጽፍለት ትልቁ ሸርጥ ሰብር ሲያደርግ ነዋል። ወኢላ إذا تسخط يعني منه و... إليه من هذا الركوز نوع الله عند الجنة أستكاين بزك ورزمك و... لما دعا ترغم أرباك دعا ما بزك بنيك والله من بابك أنا نوع ليلة ألا من بك ليلة سواتان بك يمين سوش عمي وين دمو بفاشو بايلو بنفتاشو يمارران لا يهت لك شكون وعلي أسمى مهد لك الله أكبر تودينه منه إني كم ودوا الله إني ودونه المصلي قوين إن الله إن جاس من مرة إني دم إنددينه يمر أونا يا الله مرة شايهين خلاص الله متقون نندت تمام ذكي الوقت ممكن أقول لا عند حكمانه إن مرات حكم الله بله ما مسكنه الزهلاي يشوف التوالم الله من دهن أنتم أي أي جلهم عندنا نشد المعلومات شنو بعمسجلم بعمسجلم بتشا أيام مرة رامي غري فوتش صوت عينك ناتشو عنده يتدبا انتيت لو من دينو كفتشون ده زي هذا رجوي يوانو نجلك واي سجدم عالك اسم الله سبحانه إني يسجدكو يصمكو من هذا الركن من أصفه ولم يمر إيه بتأمل فوقي بصوره ولتنيا من النجر أمر أمس الجلم دم جب من داخل البقعة ورمة ثم إنك يسويه أجروي أصل لتعلم فستنيا جب بتأمل أجر لعله يا مسجدك يا ربي أردت هكذا ما شاء الله وفعلت ما تشاء يفلقون سلا درك بالسنيانين اللهم يا رب اللي يفلقون كون بالتادنين قرونه لكن لا كان كدومه نبي يتشن دا درقون اللهم قالوا أن بجيزي بطايف هدو يعني بزو بدن قارقو في مسواش شو انان تنسي أبار واشو من جوا من جنود عاد الرجل فستو سمس اللهم إني أشكو إليك بعث قوتي وقلة حيلتي يعني هلنا يتكمي حيلين بكم كمالي يمال تلو نجر سالك الدنينا ما ببالي هالي نجدين لنين إلا أنت يتقو صحبين بشاتهم أنت كان تقو صحبين يفلقوا النجر بمتحبين كان تسكه ندرس الشكمو عنه حمسجم عنه بتأمنوا مودة ديتاين بشاتكو صحبين داتهن أسألك العافية يا رب كادان كين بتقام ذاتي لنيان لا كان كين جمو إني بتقام ودك جوان له بتشا أتكو تأكل بلو دعاة أقول أنت يهن لقر مالت من النسل إيش من لارك إني هكذا بيجي بهون تن الله بيجي هذا الرجل إينا انبيالي بله مسفوء أسلنا جليل علي نعم ناي سريم وعليكم ورحمة الله وبركاته أستاذ جزاك الله سبيل الذي تعلق فلال قدميني قدمكم أستاذ نيت إياكي يتنو تجنو تناتشو تازاجو تنيا سيني تشاوتو تتنو تجنو تناتشو الله جنو تشن يتازازين كتابوش قالي فرطاكو تنيرونا يتنو تجنو تناتشو تازاجو تتنو تناتشو እኛን ለስህር ለምንም እነሱ ለቱሌ እንደተደናበሩብኝ ትንሽ ገለጻ ሰጠች ጊዜ ካሉት ማይክፍል እሺ መጀመሪያ ከአንድ አመት በፊት የተማርነው ላስታውስሽ ጅኖች አምስት አይነት ናቸው ብለዋል ዑለማዎቹ ጅን የሚባል አለ ይህ ተራ ጅን ነው ሙስሊምም ሊሆን ይችላል ካፊርም ሊሆን ይችላል ተራ ጅን ነው የማይጓድ ጅን ነው ሁለተኛ ዑማር የሚባሉ ዑማር ማለት በቤት የሚገኙ ጅኖች ናቸው አብዛኞቹ ቤቶች ጅን የሌለው ብዙ ቤት የለም እዛ ይቀመጣሉ ግን ሰለማዊ ናቸው እቤት እምታስታውሱ ከሆነ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃቢ ውጭ ነበር ተሳፍሮ ነበርና ሲመጣ ሚስቱ ደጃፍ ላይ ቆማ አገኛት እንግዲህ በአረቦች በጣም ነውር ነው ይሄ ነገር የሴት አዳርና ምንዝርና የምታደርገው ነው በፊት በደጃፍ በቤቷ አጠገብ ቁጭ ብላ ሰው የሚጠብቀው እና መጣና በጣም ተቆጣና በማደኮረው ጦሩ አወጣና ሊወረውርባት ሰው ሰው ሰው ሰው አለችው ሰው መጀመሪያ ጠይቀኝ አለችውና የተቆጣ መጣና ምንድን ነው ያቆመሽ ማለት ስላት ገባና ይያለችው ገባና ለካ በአልጋው ተጠቅልሎ ጥቁር በጣም መርዛም የሆነው ጥቁር እባብ ተጠቅልሎ ዛገኝ ነው እንግዲህ የጦርተው ነው በጣም ኖረውረው ነው አንድ ጊዜ በዛ ለሴቷ የታሰበው ወርውሮ ሲሰጥ ጦር እባቡን ገደለው ገና እባቡ የሞተ ሰውየው በዛ ጊዜ ሞተ ማለት ነው አሁን ሲሞት ምን አሉ እዛ ሚስቱ ራሱ ትላለች መጀመሪያ እባቡ ነው ሞተ ወይስ ባሌ ነው ሞተ አላቅም አለች ወደ ነቢያችን ኸበሩ ሲሄድ ነቢያችን ምን አሉ እንዲህ አታውቁም እንጂ ዑማር እንዳሉ አታውቁም አሉ ዑማር እዚህ ላይ ነው ቃሉ እንግዲህ በቤት የሚኖሩ ጅኖች እኮ አሉ ከነዚህ እስላሞች አሉ ኩፋሮች አሉ ግን ምን ማለት ነው ያለብህ እባብ ስታይ በቤት እባክህ አንተ ፍጡር ይህ እኮ የትዳር ቤት ነው የሰው ቤት ነው እና እባክን አላህ ስትል ውጣለኝ ብለዋለን አሁን እባብ ከሆነ ጥሩ እንትን ጅን ከሆነ ቀጥታ ነው የሚወጣው ስነስርዓት የሌለውና ካፍርና በጭባጭ ከሆነ ደግሞ እንቢ ይላል ሶስት ጊዜ እንደዚህ ስለውና አራተኛው እንቢ ካለ ትገድለዋለህ አይደለም ሰውየው ግን መጥቶ ቀጥታ ነው የገደለው ማስጠንቀቂያ ሳይሰጥ ስለዚህ ጅን አንድ ነው ሁለተኛ ዑማር የሚባለው አለ ዑማር እዚህ በቤት ላይ እንትን የሚበልጥን የሚኖሩ ጅኖች ናቸው ኦኬ ከዛ በኋላ የህፃኖች ደግሞ አሉ ለህፃኖች ብቻ የተላኩ ጅኖች አሉ ኦኬ ከዛ ሸይጣን አለ አራተኛው ሸይጣን ይባላል ይህ ሸይጣን ካፍር ነው በጣም ካፍር እንትን ነው አምስተኛው እፍሪት ይባላል متمرد افريتي በጣም የሚጓዱ እፍሪቶች ናቸው ሰይጣኖችና እፍሪቶች ናቸው ሁሉም የጅን ዘር ነው ለምሳሌ የሰው ዘር ማለት አይደለም ከዛ የሰው ዘር ብለን አሜሪካው ያለ ኢትዮጵያው ያለ እንላለን ወይም ደግሞ ሌላ አይነት እንትን አለ እነዚህ ደግሞ የጅን ዘር ሆነው ወላኪን هناك ጅን هناك عمار هناك شيطان هناك افريت አንደሞ የሴቶችን ትናለ ስለዚህ እነዚህ ናቸው በጣም የሚጎዱ እፍሪት የሚባሉትና እንትኑ ሸይጣን የተባሉናቸው ካፊሮች ናቸው ግን ጉዳታቸው በጣም ከባድ ስለሆነ ነው እፍሪት የተባሉ ግን ሙእሚኖች ደግሞ አሉ ወንድሞች ሙእሚኖች ከሰው የሚበልጡ ጅኖች አሉ በዒባዳ አንድ ቀን ሰይድነ ሰዒድ ኢብን አልሙሰይብ የመዲና የመስጂድ ነቢ ሰለላሁ ዐለይሂ ወሰለም ለአርባ ዓመት ኢማም ሆነ የሚያስተምሩ የነበሩ ለአርባ ዓመት የመዲናችን መዲና ሙነወራ ነቢያችን ከሰሩት ጀምሮ እስካሁን ድረስ 433 ዓመት ሆኗል አንድ ቀን ተዘግቶ አያውቅም የትልቅ ተአምር ነው ሱና መካ ካዕባ አንድ ቀን ሳይሰገድለት ቀርቶ አያውቅም 1400 ዓመት በተለይ መካ ካዕባ እንደዚህ መዲና አንድ ቀን ነበረች በጣም ጦርነት ተነሳና በሙሉ ሰው እቤት ቁጭ ብሎ ሰዒድ ብቻ ሰዒድ اللي هو الامام سعيد ابن المسيب የመስጂዱ ኢማም እሱ ብቻ መስጂድ ገባና አዛን አደረገ ኢቃማ አደረገ ሰው የለም ኢቃማ ሲያደርግ አዛን ሲያደርግ ድምፅ ሰማ هي على الصلاه لا حول ولا قوه الا بالله ከዛ በኋላ ኢቃማ ሲያደርግ ደግሞ ድምጽ እየሰማ በቃ ሰው ሱፉፉኩም እንደሚለው እንደዚህ ድምጽ ይሰማል ምንድነው ብሎ በጣም ደነቀውና ሰላት ሲጨርስ ያ ሰዒድ አለው አንድ ጅን እኮ ነው አንተ የማታየን 40 አመት ካንተ ጋር የሰገድን ጅኖች አለን እዚህ ነው ይላል አሁን እኛ በስተጀርባ እንዳለን ልናሳውቀህ ብለን ነው ድምጽ ያደረግነው እንጂ ለ40 አመት በእንትን መእሙም ሆነን የሰገድን ጅኖች ናቸው አሉ ጅኖች ወንድሞች ሙስሊሞች አሉ ሳሊሖች አሉ ሹሀዳ አሉ ስዲቆች አሉ ሙብተድዒን አሉ ሺአ አሉ የሁሉ ልክ እንደ ሰው ብዙ አይነት ጅኖች አሉ በል አንዳንድ ጊዜ ምን ይሆናል አንድ ጅን ጓደኛ ካደረግክ አሉ ሙእሚን ጅን ሊኸድምህ ይችላል ከዚህ ወደ ቻይና ሀገር ወሰደኝ ካልከው ተሸክሞ ይወስድሃል لكن مؤمن جن هنو أنت لتملكه وكشالك معرفنا مدفوع جنس دمال تملكة سوالة إذن أنت يزهل وشرك أنت يحكبها المال إنه جنس بزونا شو يمي قدودن إن ذا شيء أنا شنع أفريكا شو يبالنا شو إنهم أنشم أنك أشو الله يشعي أنت كنسو ما يفري. السلام عليكم ورحمة الله وبركاته. معي كابتن مستمع تهو. طبعاً جديد صوت الأول صوت طيب وان لطيف كويس يوم وياه فاتك الأمسين بيتاتنا طيب قال لهم شاهد بيتاتنا طيب قال لهم شاهد طيب جزاكم الله خير. طبعاً جديد ياكي من دلو كنت مستمرنا لأنه كافرين هيدو مسيح لنستعي عندنا جزيزي بجادة هاي جوجو يابل شلينات مرون مرون عشو فلا لكوشن عشو مثلا ليتاتك مدد يتسالو من يتسالو خير نظر لما صار دامن نيجو فاتيزي وين كفريكيس كمدد عشو بلاي من عمي جاد عندما يدينة النظر انديس نمنا درجو مثلا باري اجابتنا سوية على سنكو تان مطلق سوية غرون فاشوكو وركو يتوا مستامت شما جلينا عشو የታወቁን አባቶች ያስተምሩ እናገርሙኝ ስባክ ነገ መሰቤት ይርዳኛል ግንታቸው ከሱፐርማርኬት የወጣቻቸው ነው መጥቶ ይሆን ይወጡ እና እንደዚህ አይነት ጉዳይ በምን አይነት መንገድ ነው የሚታየው? እሺ ውሃ ከፈለኝ ይላከፈላችሁ ነው ሌላውን ስለኝ እንዴት ነው ማለት ይገዛቱ ማለት ነው ማለት ወንድሜ ወንድሜ ሐረም ይብቶ ምን ያስቸግረገ ዳላለም መጀመሪያ አንድ ካፍር የደጃራ ማረጉ ወጅብ አይደለም ያለው ይቻላል ነው ያለው እደው እንትን ታርጋለ ግን እዛ ሄደ በኩፍና በእንትን የሚያስገባ ስራ ካለ ሲሄድ በጀዋል አርገን ገረው ደሞ ከሄድ ደሞ ምን አለበት ሄደ ሰላም ምናምን ብለ ወህስ ቀብለን ካለ ተቀብሏለ በተቀበለን ካለ ግን በሃይማኖታችን ክልክል ነው ትሏል ከቻል ካልቻልክ ደሞ በቃ ዝም ብለ በቃ ያራ አርገ ተመለሳለ ስለዚህ ይህ በጣም ጥቃቅን ነገር ናቸው ተፈረሰ አንተ አንተ ያኒ ላንተ ነው የምታወው እንጂ ሸርዒ እንደዚህ አድርግ አይደለም በጣም ማይነት ነገር ነው የነገር ግን ዚያራ ታረግለታለ ሄደ አምስት ደቂቃ ደህና ነህ ወይ አላህ እንትኒ በስ አውራት በለው ያኒ ወንጀል እንትን አትበለው ከና ይስጥ ሰብራ አድርግ ኢንሻአላህ አላህ ይረሳ ምናምን እንደዚህ እንደዚህ ብለ በቃ ተወጣለ ያው ቬሪ ሬር ነው የሚገኘው ያ መጠጣት ቀብለኝ የሚለው ዘሪዘ እና ለዚህ ህኩም አይሰጠው አንተ ራስ ተሰራ ተረፍ ማለት ምንድነው አንተ ራስ እንደዚያ ግንኙነት ይዛ ግን መከመር አቀብለን ካለ አታቀብለው ምክንያቱም እዛ ወንጀል ለከበባ ነው ማለት ነው ናም እሺ ወረት ያቀስ ጨምሩና ትንሽ ደሞ እናሳርፋለን ማይክሪ ሰላም አለይኩም ኡስታዝ የኔ ጥያቄ ሳይሆን ሰው ጠይቆ ነው እና በጽሁፍ ያነበብኩት ነው አንድ ሰው አንድ ካፊርን በሚጠይቅበት ጊዜ መለካዎች ዱዓ ያደርጉልናል ወይስ ዱዓ የሚደረገው ለሙስሊም ብቻ ነው ይሄን እንዲብራራላችሁ ፈልገው ነው ግልጽ ከሆነ ጥያቄ ሰላም አለይኩም አይ ወርጀና በጣም አደገኛ ሆነ ጥያቄ ነው የጠየቅሽው እንግዲህ ሹፊ እኔ አሁን ለዚህ ሁሉ ጊዜ አንድ ሰው የፈለገውን ዕልም ቢኖረው አንዳንድ የማያውቀው እንትን አለ ቋንቋኔ ፍራጥቆች ዑለማዎችም ወላሂ ነገር አላቀም የሚሉት አሉ ይህ በጣም ቁም ነገር ነው እና ግን እኔ ግምት ልሰጥሽ ነቢያችን ያሉት ምንድን ነው من عاد اخا له نو يعني بسلمنا وندمو يهونو نو يعرف انجي لكافر دين يتشالال نو يتبالو ليلت عنه من عاد اخا له بسلمنا وندمو يهونو هيدو كدرس لتنا زيارة كدرس لتنا يو يتبالو دعاء في ملائكو شوانو كافر قد ينت اخا دلنا كافر بالعكس هو عدوك لكن بنيانا بالنفس يالنجنيت وهم دمو في سبعونة سنتين اسم دي هون بلو ይቻላል ነው የተባለው እንጂ ሱናም ፈርዱ ነው ወጅብ ነው ስላልተባለ العلم عند الله اولا እውቀቱ ትክክለኛ እውቀቱ ከአላህ ጋር ያለው እኔ ግን ግምት ነው የምሰጥሽ ከሐዲሱ ተነስቼ ነው አኸለክ ከደ ያኒ አንተኑ ያራ ካደረክለት ነው ግን የካፊሩ ጉዳይ ግን አጅሩ ሊኖርህ ይችላል العلم عند الله እንዴት እንደሆነ አላውቅም ግን የካፊሩ ያራን ታርግረት ይችላል ነው ያለው ለምሳሌ በታዕዚያ ከመጣን ታዕዚያ ኢባዳ ነው ሄደ ታዕዚያ ታርጋለ ምንዳ አለ ለካፊሩ ታዕዚያ ማረግ ልክ እንደዚህ ነው እንደታመመው እንትኑ እንደዚህ ነውና አጅሩ ካለው አላህ ይስጠን ከሌለው ደግሞ ያው ከካፊር የሚመጣው አጅር አንፈልገውም ስለዚህ አይነት ምዝጋው ኢንሻአላህ እሺ ወንድሞችና እህቶች አልሐምዱሊላህ አኔ ሁለት ሰዓት ሶስት ሰዓት ሆኖ አላሁን ማይኩ ተቀበሉኝና ትንሽ ደሞኝ ላሳርፍ ነገ ኢንሻአላህ ገጠመኝ ይዛችሁ ትመጣላችሁ ካሁን ጀምረን ሳቅ እንደ ወንድሞች ካካካካ ልበል አልሰማሁም ሳልሰማ እንግዲህ እስቲ ልሳቅ ወላሂ እኔ በጣም ሳቅ ወዳለሁ ግን ሳቁም ነገር ያለው ሳቅ በጣም ጥሩ እኮ ነው አንዳንድ የለስ ዶክተሮች ሲናገሩ ሰምቼ ነበር አንድ ሰው በጣም ዝግት ያለ ሰው ከሆነ ካሳከው ነርቨሱና ምናምን ይፈታሉ አለ በጣም ክፍትና ልቡ ይከፈታል መዛጁ ሞሽሩ ምናምን ይከፈትና እንትን ይሆናል ያዘነ ሰው ወላሂ አንድ ቀን እኔ አውቃለሁ አንድ ፓለስቲኒያን ነው እና ማስተር ዲግሪ ያዘነ ነው ከእንትኑ ከአሜሪካ ተመርቆ መጣና ማናጀር ነበር አሁን በጣም ታሞ በሆስፒታል በቃ የተቃየ ምናምን እዚህ እሱ ማናጀር ነበር እኔ ደግሞ የካምፓኒ ሰክሬተር ነበር ከሱ ጋር አሁን ሄደና ወደ ሆስፒታል ዚያራት እናደርግለት በቃ ይጨማደዳል በቃ ይተቃያል እንደዚህ እኔ ጠባዩ ስለማቅ አብረን ነው 10 አመት የሰራ ነው ጆክ እንደሚወድ አቃለሁና ከዛ በኋላ ሰልማን አልኩት ሰልማን ነው ስሙ ሰዎቹ ሁሉ እዛ የተቃይ ናቸው እሱ ሲተቃይ በቃ ሚስቱ ወንድሙ ምናምኑ በቃ ትላሉ አሁን ምን አልኩት አንድ ጆክ ነገርኩት والله ايه الاوبريشن ادرغو نظرنا اوبريشن ده يفتح انا ويفرغ والله انت بتقولوا ساقنا انا الشيخ ابراهيم تيت متقالين يزويوكو عند ثمن تفجج على العالم عليه جوكو سنغرو بقى فجج على الناس ساق منا من دي كان جاولا انتن تراسو سوتين تراسين الذي والله اوبريشن ادرغو ده كفت فران بقى جن فيك تغير انت بتام برا الذي تزقوتشالكنا አሁን ምንድነው ለምንድነው አንተ ማስተቀው ምናምን አለ ያ ከቤት መጣህ የሳቅ እኮ አሁን ምናምን አለ እና አንዳንድ የሳቅ ወለቴ ነው የተጨማደደ ፊትህ ይከፍታል የታሸገውና በእዝነት የታሸገው ልብ ይከፈታል ነርቮቹ ሲሰሙ በጣም ይሰራል ግን ምንድነው ያኔ እንደንትሩ የዲን ሰው ከሆንክ ከዲን ጋር የተያያዘ ቁም ነገር ያለው የመሳቀል አይደለም ዝም ብሎ ብልግና አይደለምና ቁም ነገር የሌለው መሳቀል ደግሞ ከጥሙ ጉዳት ይበዛል ኢንሻአላህ ና እደን ደናደሩላችሁ አለሁ ማይኩ ተቀበሉን